ما ادري مسلم كريستيان ديسكاشن يميلو نو ويس كليلا كريستينا روم نو علاقب جن بفيسبوك من بلا اسكمتو الله يحب الدم الله دم يودال علو الله دم يودال شيخ ابراهيم سراج اندزيه بلو محاضرات الرجالو شي اهون اني ملسل ستاچوني الله دم يودال سبحان الله ان انت دم تودالاچو اندو اندموچ استنغرون دم تودالاچو اعوذ بالله طيب انيت انيا دم يالودد نو انديت الله دم يودال اوكي طيب هذا ما ادعاه النصارى فيه كريستيان ازاي اسكمطوت نو بفيسبوك ونشروه بفيسبوك اسكمطوت مع سورة الشيخ إبراهيم سراج سورة الشيخ إبراهيم سراج سورة قروبو إزا أسكمتو مالتنو طيب يمي قرماتشو نقر كبزو أمتات جمرونو يعني محاضراي هون الشيخ محمد فلاني هون الشيخ سعيدي هون الشيخ من يفلقون عند أرستي وسدنا يقرار رطالو ياتشي يمتاسفلقاتشو قرات قرات قرات قرقو كان دي نقر أكنابرو ياسكمتالو كزهولا اسلمنان بتقام مطفو فيس اندالو ياس ياسايالو مالتنو يميغرماچو يه الله دم يودال بميلوار است ياسقمطوت اني بالزهروم بلفو سنت ورنو والعاديات ضبحا فالموريات قدحا فالمغيرات سبحا فاثرن به نقعا فوسطن به جمعا يهن نغر سفسر ياتشي تفسيروا السوان قرط ارغو وسدوتنا كذا حالا الله دم يودال بلو اسكمطو نانت سنتاچو على دلم دي والعاديات ضبحا ستفسر نبراچو هلاچو اشي ان اسكمطوت معناتنو كذا حالا منالو قال الشيخ ابراهيم الله دم يودال منو ما دلم والله العظيم اني ان نغر لنغراچو يالتباله بيلو والله اني منم قد ايسمانيم ምክንያቱም ምን ዳልኩ አቃለሁ እኔ እናንተን ታቃላችሁ ቁርአን መፈሰር ክልክል ነው ካሉን ይሄ ሌላ ጉዳይ ገባን ላኪን ቁርአን ዑለማዎቹና ሰሃባዎቹና ነቢያችን በፈሰሩት መልኩ بنፈስረው ኮቆጫቸው ወይም ደሞ እንትን ደስካላላቸው ይሄ ራሳቸው ጉዳይ ይሆናል ማለት ነው እሺ ከዛ በኋላ ويحرم من العالم ማንኛውም ዓለም ወንድሞች ልንገራችሁ ወንበር ላይ ቁጭ ብሎ ሰውን የሚያስተምር ለይቶ ለያይቶ ማስተማር የለበትም ለክርስቲያኖች ደስ የሚል ያስተምራል ለነሱ የሚያስቀይም አያስተምርም ለይሁዶች ደስ የሚል ያስተምራል ይሁዶች የሚቀየሙበት ከሆነ አያስተምርም ሙሽሪኮቹ የማይነካ ከሆነ እንደዚህ ከሆነማ አላህ ሱብሃነ ወተዓላ በ30 ጁዙ لعنات نو يورد ابو مشركوش لعنات لعنات سنت لعنه نو يورد ابو مشركوش بكافروش بنزي كهديوش سنت لعنه ما في صفحه عندك قص اتاغنم الا في لعنه الله على الكافرين والمشركين والنصارى واليهود يا له الله سبحانه وتعالى اهون انقدي عند عالم يمطانا يا اخي اتشكو كنزي نصاراوش كو اتسمامم يلفو اندزي لمارت نو يمفلغوت وندموش يحرم على العالم ان يبين بعض ايات الله لانها لا تناقض النصارى ويترك بعض الايات لان النصارى لا يحبونها او يحبونها اندزي معناته يلب يقول سبحانه وتعالى افتؤمنون ببعض الكتاب وتكفرون ببعض انديت انانت بانداند القران ايات تامنالاچو بانداند دومو تكدالاچو ويم تشلا بلاچو جرباچون تسطالاچو فما جزاء من يفعل ذلك منكم الا خزي في الحياه الدنيا ويوم القيامه ويوم القيامه يردون الى اشد العذاب وما الله بغافل عما تعملون اندزي يميادرك سو مسلم يهون كافر يميفلغون نجر كقران وسدو دس يمايلو ويم كسميت يمهد نجر متو يه بتام كباد وانجل نو سلازي قطاتو خزي في الحياه الدنيا وردتኛ ሆኖ በአዱንያ ይኖራል ويوم القيامه يردون الى اشد العذاب يوم القيامه ደሞ الله ዘንድ ሲدرس ደሞ በጣም ተሰቃይቶ ነው የሚያሳልፈው ይላል ልብ በሉ ወንድሞች ወአና ኡሰጅሉ ሀደ ደርስ አሁን የዛሬ ደርሳችን እማስተምረው ወንድሞች በደንብ ስሙኝ ላ ሊአቁለ ዓፍወን አኽጣእና ማዕሌሽ ክርስቲያኖች ወገኖቻችን ተሳስተን ነው አላህ እኮ ደም አይወድም እና ስህተት ነውና አፉ በሉኝ ለማለት አይደለም ይህን ነገር ማወቅ አለባችሁ ወላ ሊኡናቅሸ ነሳራ ወይም ለነሳራ ለነዚህ ክርስቲያኖች እንደዚህ ያሉ ልከራከራቸውና እውነት ላሳምናቸው አይደለም ላኪን ኡሰጅሉሁ ዛሬ ደርስ የምሰጠው ሊኡበይነ ልሐቂቃ ሐቁን እና እውነቱን ቁርአንን ተከትዬ ሐቁን ለመግለጽ ብቻ ነው እንጂ ቅርታ አርጉልን ተሳስተናል ምናምን ምናምን የሚባል ነገር የለም ምክንያቱም ሐቅ ሐቅ እንትን አይቀበልም ተሳስተናል ቅርታ አርጉልን አይቀበልም አላህ ስብሐ ወተዓላ አስቀመጠው እንዳለው መተርጎም ብቻ ነው ጠይብ እና ምን ለመግለጽ ነው አሁን የፈለኩት ዛሬ ብዙ በል እስላሞች የተባሉ ሙተመስሊሚን ليس مسلمين متمسلمين عنده مثلا دكتوريت ديجري ماستريت ديجري بطباقنتنا بساينس بمن بمن انزي متمسلمين يبرالو አይሰግዱም ስለ እስልምና ደንታ ያላቸውም ቁርአን ያቁም ምን ያቁም ስማቸው ብቻ እስላም እና እነሱና እስላም ያልሆኑ ሰዎች እንዲረዱ አንድ ሐቂቃ አለ ጎልቶ የሚታየው ሐቂቃ አለ وأكد أن الله لم يأمر قتل النفس بدون حق وأكد اندقنا وأكد سوستنيا الرقاقت الله سوستنيا أراتنيا موتنيا شيني شيكزي الله سبحانه وتعالى على منم حق سو مقدل بات آمي كم إمي كلك لو مهنونا الله سبحانه وتعالى كزيه نسوه مهنون لما الرقاقت ودى الله وأكد ለማረጋገጥ እሺ አንድ ነገር ትዝ ይለኛል አንድ ነገር እሱ ምንድነው አላህ Subhanahu Wa Ta'ala በቁርአን አንድ ሱራት አለ ሱራት ሩም የምትባለው አሊፍ ላም ሚም ጉሊበት ሩም ኢላ አላህ Subhanahu Wa Ta'ala በዛ ጊዜ ሮማውያን እነዛ ፋርሳውያን ለሮማውያን አሸነፈዋቸው በነቢያችን ሰለላም ጊዜ ጉሊበት ሩም نعم እነዛ ፋርሳውያን ለሮማውያን ምክንያቱም ፋርሳውያን እንትን የሚገዙ ነው ለእሳት ለንፋስ ምናምን የሚገዙ ናቸው ሮማውያን ክርስቲያኖች ናቸው መጽሐፍ አላቸው እንጂል አላቸው የሃይማኖት ሰዎች ናቸው እሺ አላህ Subhanahu Wa Ta'ala በጣም የሚጠላቸው እነዛ እሳትና ንፋስ የሚገዙ ናቸው ላኪን የአላህ ፍላጎት ሆኖ ፋርሳውያን ሮማውያንን አሸነፉ በዛ ጊዜ አላህ Subhanahu Wa Ta'ala ምን አለ غلبت الروم نعم رومويان تشنفوا في ادنى الارض وهم من بعد غلبهم سيغلبون اهم بيشنفوا ك 7 امات ك 8 امات ك 9 امات ك 6 امات بحالا في بضع سنين بضع مالت ك 3 اسك 10 يعني نجر نوم في بضع سنين بزي اماتات ب 3 ب 4 5 6 7 9 اسك 9 يالو اماتات روماويان فارساويان اللي يشنفونه عليه في بضع سنين اوكي لله الامر من قبل ومن بعد ويومئذ يفرح المؤمنين المؤمنون بالزاغزي روماويان لفارساويان سيشنفواچو مسلموچو ليدستونه مكنياتهم انزا كريستيانوچ ودنيا قرب يهونو كفارساويان انسو ناتشو مكنياتهم انجيل اللهچو انجيلو ተሰርዞ ተደልዞ ነው እንጂ የአላህ መጽሐፍ እኮ ነው እሱ ስለዚህ እንደዚህ ካለ በኋላ አላህ Subhanahu Wa Ta'ala ሮማውያን በሰባት አመት ወይም በስምንት አመት ወይም በስድስት አመት ከስድስት አመት በኋላ ሊያሸንፉ ናቸው አለ ቁረሸሽ ምን አሉ ቁረሸሽ አሉ ይህ ነገር ስህተት ነው አሉ የማይሆን ነገር ነው ምክንያቱም ቁረሸሽ ምንድናቸው ወንድሞች ሙሽሪኪን ናቸው ልክ እንደ ፋርሳውያን ናቸው ለጣዖት የሚገዙ ናቸው ክርስቲያን ባለ ሃይማኖት ናቸው ስለዚህ አላህ ምን አለ ክርስቲያኑ ወገን ሊያሸንፍ ነው ከሰባት ከስድስት አመት በኋላ ብሎ ቁርአን ሲያወርድ አንቀበልም ስህተት ነው አሉ የማይሆን ነገር ነው አሉ አቡበከር ስዲቅ መጣና ከአንድ ሙሽሪክ በጣም ተከራከረ ከዛ በኋላ ሙሽሪኩ ምን አለው ስማ አለው ሪሃን እናርግ አለው። ሪሃን ማለት አንተ ካሸነፍከኝ ሺ ብር ልሰጥህ ነኝ፣ እኔ ካሸነፍኩህ አንተ ሺ ብር ትሰጠኛለህ። ሪሃን ይባላል። በአማርኛ በአማርኛ ምን ይባላል ወንድሞች? መወራረድ ነው ምንድን ነው የሚባለው በአማርኛ? ካሸነፍከኝ ያንተ ሀቅ ከሆነ ያኒ፣ በሌላ አነጋገር አላህ ስብሓነ ወተዓላ በችሎታው ሮማውያን ካሸነፉ አሸነፍከን ማለት ነውና ሺ ብር እሰጣለሁ። ላ ፋርሳውያን ሮማውያንን አሁን እንዳሸነፉት ካሸነፉ ደግሞ አንተ ሺ ብር ትሰጠኛለ። ነቢያ ሰይድና አቡበክር ስዲቅ እሺ አለ። ሁለቱም ሰው ሰብስበው ተወራረዱ ማለት ነው። አቡበክር በቁርአን ያምናል፣ ምክንያቱም ቁርአኑ ግልጽ ነው። እንደዚህ ያለና ተለያዩ። ሰው መሰከረ። ወደ ነቢያችን ሄዱ። ሰይድና አቡበክር ያ ረሱላላህ አላቸው፣ ናም ከአንድ ሙሽሪክ እኮ ተወራረድን በአንድ ሺህ ብር። ለምሳሌ አንድ ሺህ ብር የምለው ኢነ ለምሳሌ ነው። በአንድ ሺህ ብር ተወራረድን እና በዚህ በቁርአኑ መሰረት ጉሊበት ሩም ፊ አድና ልአርድ ወሁም ሚን ባዕድ አግለብህም ሰየግሊቡን። አላህ ያለው ሮማውያን ሊያሸንፉ ነው ከሰባት አመት በፊት በኋላ ስላለ በዚህ እኔ ደግሞ ተወራርጀ መጣሁ እውነት መሆኑ ስለማምን አላቸው። ነቢያችን ምን ይሉ ይሆናል ወንድሞች? ታውቃላችሁ ምን አሉ? ሂድና የተወራረዳችሁ አንድ ሺህ ብር ጨምርለት አሉ። በአስር ሺህ ብር አድርጎ አሉ። ምን ለማለት ነው ወንድሞች? ምን ማለታቸው ነው ነቢያችን? ሂድና በሺህ ብር የተወራረዳችሁ አስር ሺህ አድርገው በለው አለ። ለማሳወቅ ነው የፈለግኩት ወንድሞች፣ እየሰማችሁ ነው። አልኢስላም ኩል ዮም ተጥሉዑ ሸምስ ነስመዑ መን የድኩሉ ልኢስላም ቢልአላፍ። እውነት ነው። ለእስልምና ስንት ስድብ፣ ስንት መዋረድ፣ ስንት ያኒ ስንት ተንኮል ይሰራል። ላኪን ሰምታችሁ ታውቃላችሁ? አንዱ ከእስልምና ወጥቶ ወደ ክርስትና ወደ ይሁድነት የገባ እኔ እንጃ ከሚሊዮን አንድ ቢኖር ነው። እኔ በዚህ እድሜ በሙሉ ሰምቼ አላቅም። ብሰማም አንድ ከሚሊዮን አንድ ከሺ ሊሆን ይችላል። ላኪን ፀሐይ ከወጣች እስከ ፀሐይ እስከምትጠልቅ በየቀኑ ግን በሺ የሚቆጠሩ ወደ እስልምና የሚገቡ ናቸው። ከአውሮፓ ነው፣ ከአፍሪቃ ነው፣ ከማንኛውም አገር። ምክንያቱም የታወቀ ነው የእስልምና ጉዳይ ልክ እንደ ፀሐይ ብርሃን ነው ወንድሞች። እኔ ሰምቼ አላቅም እላለሁ። እኔ እውነቴ ነው ወላሂ ከእስልምና ወጥቶ ወደ ክርስትና የገባ እኔ ሰምቼ ማላቅም። ቢኖሩም በጣም በጣት የሚቆጠሩ ሊኖሩ ይችላሉ። ይህ ትልቅ ማስረጃ ነው። ኢዘን አልኻስር መን ይህን አይነት እንትኑ በፌስቡክ ያጣለ ሰው ማን ነው የከሰረ ብንል እሱ ብቻ ነው የከሰረው። ለእስልምና ዝንብ መጥቶ እንኳን ሊነካው አይችልም። በየቀኑ የጋለ እየስፋፋ ነው የሚሄደው። አልኻስር هم الذين يحاولون أن يشوهوا سمعة الإسلام يسلمنان قصنا يسلمنان ما ننت لأقواشو مفلقو والله كسارا نسونا تشو. وإذا أراد مثلا أي إنسان أن يشوه أو يخدع الله، الله لما كدات ومسلموش لما كدات ويسلمنان لما أقواشو بفلق إنه لنقراتشو راسون بيتشانو مياواردو. مكنياتهم الله ندزي بلوال بقرآن بسورة البقرة يقول سبحانه وتعالى يخادعون الله والذين آمنوا، يعني الله يكدالو ومؤمنون يكدالو قنا يتاوك أشو من جي راسا أشو يكدونو. الله قرآن هم يلو شيخ إبراهيم قرآن سيفسر اندزي هالا أتبولو اندبوج مسلمون كافرون اندزي هاي بالم نورنو شيخ إبراهيم اندزي هالا أي بالم الله اندزي هالا بلو يقول لك يخادعون الله يكدالو والذين آمنوا مؤمنون يكدالو وما يخدعون إلا أنفسهم وما يشعرون أي تاوك أتشو مجي راسا أتشو نيسدب وياك وششنا أتشو إلى الله سبحانه وتعالى. أهون دم مؤنتي نو إسلمنان مسدب إسلمنان ما كوششنا إسلمنان على بحرياتو على مفيتو مستات حقيقة راسا مسدب نو. عند سوالو بانجليز أغر ببارلما ፓርላማው ቹ በሙሉ ተሰበሰቡና ከነ ጠቅላይ ሚኒስትሩ አሁን ስለ እስልምና ይናገሩ ነበር። እስልምና ምናምን ምናምን አንዱ ሚኒስተር ነው መጣና መጽሐፍ ቁርአን አመጣና ቅድድድ ተሳርጎ ቀደደው። እዛ ፓርላማ ውስጥ እኮ ነው። ከቀደደው በኋላ አንዲት ሚኒስትር ነች፣ ሴት ነች። ሳቀችበት፣ ضحكت عليه ሳቀችበት። فقالت انت غبي ሞኝ ነህ አለችው። ለምን አላት? قالت لو مزقت مصحف واحد عند قران بتقدوا አለችው። سيطبعون ملايين الملايين من المصحف እንደዚህ አይነት መጽሐፍ በሚሊዮን የሚቆጠሩ ፕሪንት አድርገው እንደገና ወደ ዓለም ሊሰረጩት ነው አለችው። ثم አለችው الا تعلم يا غبي انت ሞኝ አታቅም እንዴ አለችው ان القران في صدور المسلمين اكثر من الصحف من المصحف قران እኮ በሙስሊሞች ልብ የተቀረጸ የተወቀረ ነው። በመጽሐፍ ብቻ አይደለም፣ መጽሐፎቹ በሙሉ ቢቃጠሉ ቢጠፉ እያንዳንዱ ሙስሊም ብታመጣው ቢያንስ ቢያንስ ሁለት ጁዝ ይሐፈዘ አንድ ጁዝ ይሐፈዘ በል ቁርአን በሙሉ ከነፊደሉ ይሐፈዙት መላይን አሉ። ከዛ አውጥተው ፕሪንት ሊያርጉት ይችላሉ። ምን ያደረክ መሰለ? አዋረድከን አለችው። ይኸውልህ እሱ ቁርአን የሰደበ መሰለው እንጂ ራሱ ነው የቀደደው። እውነቴ ነው ራሱ ነው የቀደደው። واقول مره اخرى እንደገና አሁን ልብል አላህ ደም ይወዳል አይደለም ያሉት? አቁሉ ነዓም አላህ ዩሂቡ አን ቱቅተል ሚን አጅሊሂ ወተስፊክ ደመክ ሚን አጅሊ ዓዘመቲሂ ስብሓነ ወተዓላ። አስር ጊዜ ልድገሞ። ይህ ነዓም አላህ ለሱ ስትል ለእንትኑ ለትልቅነቱና ለልዕልነቱ ስትል ደምህ መከስከስ ይወደዋል አላህ ስብሓነ ወተዓላ። በጣም ይወዳል አላህ ስብሓነ ወተዓላ። ለሱ ብትትል በጂሃድ ፊ ሰቢልላህ መስዋዕትነት መክፈል አላህ ይወደዋል። ልድገመው ልሰልሰው? እሺ። የቁል ስብሓነ ወተዓላ ደሞ ልንገራችሁ፣ ለምንድን ነው አላህ ደም ይወዳል ብሎ ያስቀመጡ? ሼክ ኢብራሂም እንደዚህ ብሎ ተናገረ ከቁርአን አምጥቶ አሉ። ተመልከቱ። የቁል ስብሓነ ወተዓላ ወልዓዲያቲ ضብሐን ፈልሙሪያቲ ቀድሐን ፈልሙጊራቲ ሱብሐን فأثرنا به نقعا فوسطنا به جمعا. كلام الله هذا لم الله سبحانه وتعالى يملال والعاديات بلو ماله من مالتنا والعاديات العاديات لغزو الكفار عاديات مالت فرسوش مالتنا عند مجاهد بفرس لا يوتو فرسون يقلبي عاديات يبالالي هنا قال عاديات فرسوش مالتنا. قال ابن عباس وضبحا ضبح مالت أصوات انفاس الخيل انتنو فرسوچو ياتنفسو يدمص ياوطو سيهدو ضبحان يبالالو والعاديات الضبحان يتنو ميهدو وندموج فرسوچو مندنو يتشكموت مجاهد مقاتل يتنو ميهدو طورنت بوتا نو ميهدو من لي يارغو ليواغو اشي طيب يقول فالموريات قدحا الموريات مالت وندموج قدحا. قال ابن عباس يريد ضرب الخيل بحوافرها بذا باغراچو ادرغو فرسوچو اغراچو بتام تنكرا نو اطنتنو بسو ارغو افرون ان انتنو دنگاي دنگايون سياغاچو يميوطاو ياسات چرر اسو بتام يسدستوال الله او يسدستوال نعم يقولاچو بسو يمالكو نو فالموريات قدحا يعني يريد ضرب الخيل بحوافرها الجبل والأودية والحجارة فأورت منه النار يعني اقرواك كدنقايقا يتقاج اميوت او ينتنو يأسات نبلبال ويأسات شررتا السوء الله والدوال الشي نقدي والعاديات الضبحا فرسوش ناتشو يدمسيا واتو يهدالو والفالموريات قدحا دمو سيروطو دمو باغراچو ارغو اسات يمياوطوت نغر فالمغيرات صبحا جنا فجر كتسجد بهالا قطا وتادروچو بفرساچو ارغو علم يالي طورنت سيكفتو الله دسي لو على الزيلا. فالمغيرات مالت يغيرون صبحا كصلاه الفجر بهالا ابزانياو يا نبياچن طورنت وندموچ بعد الفجر نبر بل صحابة بمولو بعد الفجر صلاة الفجر سجدوا قد تطرنت يجمروا نبر الله سبحانه وتعالى يبتأم إيام قسونه هي التي تغير على العدو عند الصباح. وقوله سبحانه وتعالى فأثرنا به نقعا نطرنت سجمر الله سبحانه وتعالى ፈረሶቹ ሲያጋልቡ ሲያጋልቡ ሲወዛወዙ ሲነጡ ሲዘሉ ምናምኑ የጦርነቱ ቦታ አቧራ በአቧራ ይሆናል። فأثرنا به نقعا نقعا ما تي أبوارانو أنتنو أبوارانا يسات شررتا سنسا النات أرنتو بتقام سيقل لما أنو يتأرنت يقالو لا الله الله هو الدوال نعم أنت أنت أنت أنت باريا يا الله باريا لان تبولو أن سو سيقدل لان تبولو سيماتا لان تبولو سيسدب دس عيلهم تودوال لهم جي الله دمو لانت لسو بلا ست موت ست قدل دمه ست كسكس يودال يودوال. يقال ثار الغبار والدخان إذا ارتفع وقوله فوسطنا به جمعا نجدي فرسوچو السرشي والتدرج عندندوچو بفرس هونو عندندوچو بإغراتشو بزات أرنث قبتو كان مشريكوچو قات سيدبالكو جمعا يبالال فوسطنا يعني النزي فرسوج وسطنا يعني دخلنا بالزاب مشركو تشمحكل وسط قبتو بقرادي بكست بسيف ببلوا سماتو سيقدلو الله سلم يودو بالسومالي والمعنى هذا هو اهو النزي ونوشاتن كريستيانوش من هذا كريستيانوش سير واندموش هلوم مالة يادلم كرثار قول لين هلوم مالة يادلم النزي سوست عرات سوش يادرقوت بالنسو كريستيانوچون ان ونجلم ان ونجلم اونتينو لكن نزي سوس ارات سوچ يهن نجر الله كو دم يودال نبيو كو دم يودال شيخ ابراهيم كو دم يودال عليه يميلوت انسون من ونجلو وندوال يهچين اهون يفسركوات والعاديات وسدونا اخذوا هذا التفسير وقالوا ان الله يحب الدم قالوا سبحان الله العظيم رباكاتشو توت الله دم يودم اشي دمو لنغراچو كان دا امت بفيت بيوتيوب اياچو ايتاچو كهونه اني سله تدار هيوت استمر نبر ون يولاچو حقن سيتمزز لبه كسو غانو ميتمززو ده سايلم علم انا بالنا ميست كالتبس مامو كالتغبابو انا انديت ميست بتام افنغطام بكالچو ادب كليلات سنه سرعات كليلات الله من عليه واللاتي تخافون نشوزهن فعظهن مجمرة مكورواتشو مستهزم بلا هتطلقات اتمتاز زم بلا مجمرة مكرات عند امت مكرات الله ولت امت مكرات الله يا جهنم نغر يا متى يا جنة نغر يا متى يا الله قطا يا متى مكرات انبي عليك واحجروهن في المضاجع انبي كالك مكرات سمام كالك جربهن سته باند الغا تنيونا بقى هدوان قرط انديل انتنو جربهن سته تنيا كسواغا تتهات ود ليلا كفل ندا تتنيا لا بالغاچو تنيو جن غنيت اتارغ جربهن ستات مكنياتوم سيت بالوا جربا كسته اونته نو يمسما سميت انسو ياقالو انيام كتمارنو ان انيا ناقالن شي شي مكركات جربهن ستات السماچم من على الله واضربهن يا وندوج اسكسم وندوج مسته انت ازي قيطوا لاي ويم دمو ازي جربوا لاي ازي اجوا لاي طفطف ارغا بتمتات مندنو اسو حصان يمتال سيتم تمتالج الله نو يعززو ان ازي كريستيانوش من ادرغو يهيچن ايا وسدونا الله اكو سيتوچون متو دبدبو نو يالو والله اني بيوتيوب ايهوت አንዲ ሴት አመጡና በመሬት ላይ እጇን እግሯን አስረው ባለንጋርገው ኡ ያለሽ መትዋታል ምን ነው የኔ ስዕል ደሞ ያመጣሉ እዛ የኔ ሙሐደራ ወድሪቡሁና አላህኮ ሙትዋቸው ደብድዋቸው ጨፍጭፋቸው ነው የሚለው እንደገና ይመትዋት በጣም ታለቅሳለች ትጮሃለች ለምን ነው እንደዚህ ምታር አላህኮ ሙትዋቸው ነው ያለኝ ይሄ ህፃን ኮን ይገባዋል ይሄ ነገር እና ይሄችን ወሰዱ ወድሪቡሁና فإن أطعنكم فلا تبغوا عليهن سبيلا مكركات متهات جربهن ستات إشي كالج كزاد مبرتسه أنت نقرنده تارقات أكبرات إلال إيهن قلس كنا إيهن فرقو وسدتنا بيوثيب كتتوت سيتام تتو بكرماج بهالنقا إيهن تن يدبدبو يمتو الله سلاززنا ويلالو. طيب والنفس في الإسلام وندموش إني لنقراتشو تمرت له هناتشو النفس من معتنو نفس من نيوم نفس يكافر نفس يمسلم نفس يهودي نفس يكريستيان نفس كل نفس لا تقتل بأي سبب إلا أحد الثلاثة. أسلمنا من نيوم نفس أتقدلم بسوست مكنيات كالهوني سوست نقروش علو النزي سوست نقروش كتكر النزي سوست عند كتكسته يقدل هالسو كافرهم مؤمنهم يقدل هال. يقول سبحانه وتعالى ولا تقتلوا النفس التي حرم الله إلا بالحق. تملكتوا إلى هاتشن دزيهم لو دم يودال من نيوم نفس على حق اندات تقدلوات. ومن قتل مظلوما بظلم يتقدل سو فقد جعلنا لوليه سلطانا فلا يسرف في القتل إنه كان منصورا. أنت لمسالة لجه كقدلوا له أنت من دونهم تارقوا يا يقدلوا يقدلال إنجي من أباته بله سوست أرات كالنسو مقدل كل كله. ويمدمو يقول سبحانه وتعالى ناهيا عن قتل النفس بغير حق شرعي كما ثبت في الصحيحين ثبت في البخاري ومسلم أن رسول الله صلى الله عليه وسلم قال لا يحل دم امرئ مسلم يشهد أن لا إله إلا الله وأن محمد رسول الله لا إله إلا الله محمد رسول الله لو مؤمن نفس جسد أكلات ونفس بمولو حرام نو أي قدل إلا بإحدى الثلاثة بسوستنا قد بيتشانو يقدلو النفس بالنفس سو يقدله يقدلال يا عندنو النفس بالنفس يهم بهولو هاي ما نوت بهولو بريز انتن يعلنو بمنقصات يعلنو سو يقدل بظلم يقدل. هلتنيا الزاني المحسن اقبتو يا قباسو زينا كادرقه قد قواري قفر الله يقفر الله تنا بدنقا اسكم يموت يمتال يهي الله شرعنو. يعني بليل انقاقر اقبتو مستيا اللتشو ويم اقبتو يفتا زينا يدرقه يقدل. هلت شيء والتارك لدينه المفارق للجماعة اسلام هنا دينونتو يكفر يقدل. النزي سوستناتشو يقدلوا بحق مالت النزي ناتشو النزي سوست يتقدلوا بحق ناتشو فظلم عدلهم. وعن قتادة قوله ولا تقتلوا النفس التي حرم الله إلا بالحق إنا له والله والله ما نعلم دم امرئ والله يا أندسو يا مسلم دم مفسس حلال يا لي أندسو يلم إلا بإحدى الثلاثة أهوني الكواتش سوست نقروش إلا رجلا قتل متعمدا يعني أندسو سو يوك كقدلي قدلال فعليه القود أو زنا بعد إحصانه فعليه الرجم يا أقبتو زناد الرقي قدلال أو كفر بعد إسلامه فعليه القتل. تملكتو كافر قتلو قدلو أدلم يميلو لا مسلم كسلمنا وبهالا أفنقتو كسلمنا يودتا يقدلال إنجي كافر بيبوتاو ياقنيهو قدل يميل يلم. والكافر لا يقتل إذا لم يسبق له إسلام وندموش يتلك أن تألك على فيك هنا وسلوت عند كافر بكفر النتو يمقدر كافر يلم كافر دينو هلو ما كانو يمقدلو تورنت كفتك أنتقع خلاص تقدلو هلو لمن لقدل هل لم يمتعو بتورنت من دينو وندموش كبيري كبهنا ويمتعن دي ويمار ورلا لياتتا طورنات يميقبا كافر من لما رقنو لقدلهنو زنبلت هاي والله لا تقدلو والله هنجي طورناتو ما قدادلنو. والكافر لا يقتل إذا لم يسبق له إسلام لا نقتله بمجرد أنه كافر إلا أن يكون جاء في معركة بين الإسلام والكفر طورنات كتكفته دم بنياو هقاو طورنات زنبلا دلم أسر سويت نسونا بقى كفار نقدل بلو يه طورنات هاي بالم هذا ليس بجهاد. إن شاء الله أسرشي تنستو أسرشي مسلمو تنستو جهاد بيكفتو جهاد في سبيل الله هذا اللهم لا لأن جهاد في سبيل الله لك عند صلاة عبادانو እኔ ሽሩጥ አለው፣ በዋብጥ አለው፣ እንትኑ መንገድ አለው። ዝም ብለህ አይደለም። وقال سبحانه وتعالى ولقد كرمنا بني آدم يا آدم ليجكو أكبرنا ويازنا إيالة انديت بيا من قدو كافر يغنى انديت اندزي كونا ما نسمكو بيا من قدو مسلم كاغنيو قد لالو أدلم دي وندموج النسم حق الله تشو بمن قد إبراهيم سراج كاغنيو يقد لالو أبو أنيس كاغنيو يقد لالو النسو يالتسط لنسو يالتسط حق لن يالتسط اندي كافر على حق يقدلم. يقول صلى الله عليه وسلم من قالوا ألا أخبرك برأس عند صحابي تأيك أتشونا ألا أخبرك برأس الأمر وعموده وذروة سنامه لنقره هندي قالوا النبي هاتشن يسلمنا تلك مسسوالو نعم رأس يسلمنا الرئيس قالوا بلى يا رسول الله يسلمنا الرئيس قالوا الإسلام اسلمنا يعني لا إله إلا الله محمد رسول الله نو. رأس الأمر الإسلام وعموده تلك مسسو الصلاة وذروة سنامه الجهاد سنام من مالت نوان دموج ذروة سنامه مالت قمل أي تاتشوال قمل كفة تنيو بنتنو بجربوا على شانيا أراد اللمسو كذاب لا اللي ندي وان دموج قمل أمتو ሻኛው ከፍተኛ ሲሊን ነው የእስልምና ሲሊና ከፍተኛው ጣራ جهاد في سبيل الله ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም ذروه السلام هي يعني السلام مرتفع من ظهر الجمل والذروه اعلى شيء ذروه سنام الامر كنايه عن اعلاه ከፍተኛው ጣራው የእስልምና جهاد في سبيل الله ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም طيب أول وندموش لنقراتشو نبياتش سعى سلم أسرى سوست آمات بمكة تكامتو تقرنتي من بال كل نبر حرام كمشريكوشو دم مفسس مالت كل نو تقرنت إن شاء الله ببي الله أرقى سو مقدل كل نو الله كلكلو نبياتشو كلكلو سن أسرى سوست آمات تملكتو وندموش يا أخي بحق استفردو نزي كريسيانوش ولا سلاموش بمولو بحق النفرد يتدبدبوا ان بلال يتجدلوا باسات يتقاتلوا ان صهيب الرومي ان عبد الله بن مسعود ان عمار بن ياسر ان ذي صحابوچ يتچفچفوا يتواردوا نبياچن لا جهاد قالوا جهاد يلم قتال يلم قالوا مكنياتهم الله جنا الفقدنا قالوا سبحان الله العظيم كده نعم طيب اول ما سمح حتى مدينة كهدر النبي صلى الله عليه وسلم هلت أمتهم كلنا وجهادارو قال يا رسول الله إنيا كاقراتشن كمنودات مكة تبارن انتنو قنزباتشن نبرتاتشن بيت سبوشاتشن تتنية متان زنبلنا ياتشون دي قروشوش لا قالوا نبياتشن الله سكم يفاق الدرس جهاد يلمارو تاقال الله شون دموش كريستيان وكوان تواتشو ሙስሊሞች የተባሉ ሰዎች ይሄን ነገር አያውቁትም አሁን የምለው ነገር አያውቁትም መጀመሪያ ጂሃድ የተፈቀደው ልንገራችሁ في سورة الحج بسورة الحج ያለችው አያ يعني صحابዎቹ መካን ተተው ሄዱ ተሰደዱ ظلما وعدوانا وطرد الصحابة من بلدهم وتركوا أموالهم ገንዘባቸው ተተው وذرياتهم لجوشاتشو ومستوشاتشو تتو وممتلكاتهم يعني نبرتاتشو تتو وتركوا مكة والكعبة التي يحبونها أكثر من أنفسهم كنفساتشو بلا يمودوات كعبنا مكة تتو تبارروا تتأردوا ودي مدينة تسددوا مالتنو هاجروا إلى المدينة المنورة ومع هذا لم يسمح لهم الله أن يقاتلوا ولا يسفك قطرة دم عندي دم دافسوا يا الله تأزاز لا أسرى أمست أمت قتال تكلك له الله دم بيود نارو زنبلو قدلوا أتشو فجوا أتشو يلنبر لا لكن لا بعد سنتين في مدينة أنزل الله هذه الآية الناس حابوا أتشو بتقام سيازنوا الله سبحانه وتعالى مجمّر يا آية በሱረት አልሐጅ ይህችን አያ ወረደ። ምን አለ? ኡዚነ ሊለዚነ ዩቃተሉነ ቢአነሁም ظሊሙ፣ ተፈቅደዋል ለነዛ የሚገደሉ ወይም የሚገድሉ የሚገደሉ ሰዎች ቢአነሁም ظሊሙ፣ በዙልም የሚገደሉ የሚጨፈጨፉ የሚዋረዱ ያሉ ሰሓባው የመካ ሰዎች አሁን ጅሃድ ተፈቅደዋል። ኡዚነ ሊለዚነ ዩቃተሉነ ቢአነሁም ظሊሙ ወኢና ላሀ ለዓላ ነስርህም ዓላ ነስርህም ለቀዲር። ጦርነት ጀምረዋል፣ ሂዱና በጦርነት መብታችሁን ውሰዱ፣ አላህ ደግሞ ከእናንተ ነው፣ አላህ ድል ያጎናጽፋችሁ ነው አለ። ወኢና ላሀ ዓላ ነስርህም ለቀዲር። አለዚነ ለምንድን ነው አሁን ጦርነት የሚጀምሩ? አለዚነ ኡኽሪጁ ምን ዲያርህም ቢገይሪ ሐቅ፣ አለ ሐቅ ከሀገራቸው ከሚወዷት መካ ተባረው ስለሄዱ። ኢላ አን የቁሉ ምን አድርገው ነው? ኢላ አን የቁሉ ረቡና አላህ ሱብሓነ አላህ ልዓዚም፣ አላህ ዋሕድ አላህ ረቡና ስላሉ፣ ላኢላሃ ኢላላህ ሙሐመድ ረሱሉላህ ስላሉ ተዋረዱ፣ ተጨፈጨፉና አሁን ጦርነት ጀምሩ አለ አላህ ስብሓነ ተዓላ። قتلوا من عليه ولولا دفع الله الناس بعضهم ببعض، الله سبحانه وتعالى يسن طبق ابا ينور نورو سو يفلقوا ندفلقوا لجد اللي فج برم بكفت نرو لهدمت صوامع يا يهودوچ يا عبادة بوتا يتفى نبر وبيع وصلوات ومساجد يا كريستيان بيت يا كريستيانوچ بيت كريستيان يا اسلاموچ مسجد የይሁዶች ማዕበድ በሙሉ በሙሉ እንትን ኢባዳ የሚደረግበት ቦታ በሙሉ ይጠፋ ነበር። ተማም ላኪን አላህ ስብሓነ ወተዓላ ይህን ነገር አልፈቀደም። ስለዚህ ጂሃድ በሚያስፈልግበት ጊዜ ከአስራ አምስት ዓመት በኋላ ፈቀደ። ثم استمر تعالى خلال 8 سنوات ነቢያችን እስከሚሞቱ ድረስ 8 ዓመት ጂሃዱን ቀጠለ። وقد اوجب القتال ከዛ በኋላ ግን الله لهل مسلم جهاد اندي ادرق يعني كفارج كبدلو هده مدبدب نو بقى اندزي فقد الله سبحانه وتعالى يه من دنو قال نكو هتنك اتنكام لكن بطرنت كفلغوه جن اندام بسا زله نو متغوبطاچو اندزي. فقال تعالى في كتابه العزيز تملكتو قران بمولو بتنبو جهاد في سبيل الله بزو جزيز يتكسل. قال سبحانه وتعالى ردا على النصارى الذين قالوا إن إله المسلمين يحب القتال. أول آية نزي كريستيانو شو قونا شاكين الله كو دمي ودال سلالو لنسو يمتهن عندان دعات لتكسنن. نقول لهم نعم نعم الله سبحانه وتعالى قتال ودال ملؤ بملو فمي بملو افينو من ناقرو. نعم الله سبحانه وتعالى جهاد قتال دم مفسس يودال لكن بحقه في ضوابطه. يقول سبحانه وتعالى إن الله يحب الذين يقاتلون في سبيله صفا كأنهم بنيان مرصوص. مسلموش بأند انت صف هنو بأند سلف هنو لكن ده ጡብ የእንትኑ የቤት ጡብና ድንጋይ አስተካክለህ እንደምትገነባው እንደዚህ ተያይዘው ጠላቶቻቸውን መግደል አላህ በጣም ይወደዋል። አላህ በጣም ይወደዋል። ሶስተኛ ጊዜ አላህ በጣም ይወደዋል። ለሱ ስትል፣ ለዲኑ ስትል፣ ለክብሩ ለልዕልነቱ ስትል ደምህ ብታፈስ አላህ ይወደዋል። ኢና ላሃ ሱረት ሰፍ ረቅም 4 إن الله يحب الذين يقاتلون في سبيله صفا كأنهم بنيان مرصوص. نعم من جاء يقاتلك من أجل كفره بالله أنت من أجل إسلامك ومن أجل الله تقاتله. نحن ما عندنا في الإسلام وندمج بس لمن أن نقر لنقراتشو. إذا ضربك في خدك الأيمن أعطيه خدك الأيسر. باند قنشيه كمتعند سو يعني قرا قنش اهست او يميل نقر بس لمنا يلم ابدا. اسمعوا الى امر الله للمسلمين. يا الله تزاز تملكتو لمسلموش من دالي. لما استشهد حمزة دمو لنقراتشو اندموش ሰው አንድ ሰው ከገደለ እሱ ነው የሚገደለው። ወይም ደግሞ ለምሳሌ በሰይፍ ከገደለ በሰይፍ ይገደላል። እና አልሙሂም አንድ ሰው ከገደለ ያ የገደለው ሰው ነው የሚገደለው። ሲገደል ደግሞ ቆራርጠህ አትገድለውም፣ ወይም ደግሞ በእሳት አታቃጥለውም። ያው ሸርዓችን በሚለው በሰይፍ ትገድለዋለህ። እሺ ጠይብ اسمعوا الى امر الله الله سبحانه وتعالى انديت مسلموش اندازي قال تعالى لما استشهد حمزه سيدنا حمزه ابن عبد المطلب يا نبياتشن اغوت سيد الشهداء يا شهداء شهداءچو شهداء يتبالو بسلمنا سيداتشو بل قال بعض العلماء جميع الشهداء في العالم من ادم الى ان تقوم الساعه شهداء يالو سيداتشو سيدنا حمزه ابن عبد المطلب نوالو قال تملكته سيدنا حمزة يا نبياتشن أقوت مجاهد في سبيل الله بغزوة أحد تقدلو أنجتو أو تتايهيشن هندية متبالو الحمد لله بيش أسلمت كذا هلا سلمت من منقر عن نقرم لبوان لباتشون أو تتا أنجتاتشون زلزلا لباتشون لتبالاتشون فلقا انبيالات أدلم أن هدوان هداتشون قرار داي يتقالتشو سيدنا حمزة بن عبد المطلب قال النبي صلى الله عليه وسلم اندزي هايوتنا انجتات شووتو ملاسات انتنو لبات شو كبوتاو تلقو دم بدم هونو سيايوت منالو رحمة الله عليك رحمة الله عليك لحمزة كونو ان كنت ما علمتك الا وصولا للرحيم اني كوكوه جمهور يا عمي يا حمزة يعني زمدوش متدرسنا يا زمدوش مفتي متتأبب فعولا للخيرات تروس راسري والله قالوا نبياتشن لولا حزن من بعدك يعني أنت كموتك بحالا إني بزوس لما زن ونجي لسرني أن أتركك حتى يحشرك الله من بطون السباع على دفنهم على قبرهم نبر يبلت الله عندي وده انسوسوشنا اوريوش متو بلتو كهوداتشو كاوريوشنا كنتنو هود كاوريوشنا كنزي انسوسوشو هود كذا تنسته ود اخيرا دتهد فلق نبر تمام اما والله كذا قتلو منالو انتن قررتو هندي انجتها وطو يعني عم يا حمزة لبهنا وطو والله لأمثلن بسبعين كم مثله مالو أهون للا تورنا سيمتا ككافيروتشو أنت عندنا يتبطع التسكو أنتنا كأندانت مشركو سبع قد لالهو سبع قد إيا أنجتاتشونا لباتشو ورورة بتنتنا رقية تلواتشو اللهو ألو نبياتشن لكن نبيات الله سبحانه وتعالى ألفك أدلاتشو الفك هذا الله شو؟ عندك تجدلة عندنهم تجدلوا. إنديام أسو يجدلون أم يجدلون جي يأجوتوا لجامتو مستوامتو بلا أي جدلهم. قرآن ورد الله سبحانه وتعالى من على شو لربياتهم؟ وإن عاقبتم فعاقبوا بمثل ما عوقبتم به. أنت عند سونا يتجدل به عند سو جدل. ترسو أول لكوت ترساتشو أول كاتشو أينو أول لكوت أيناتشو أول كاتشو لزالة قدلونو وإن عقبتم فعاقبوا بمثل ما عقبتم به. طيب كذا يتشال شال الله سبحانه وتعالى يتشال ولئن صبرتم لهو خير للصابرين عليه. وقال سبحانه وتعالى ومن قتل مظلوما بظلم يتقدل سواله فقد جعلنا لوليه سلطانا لذا لو اندمو لاباتو لزمدو مالتنو تلك سلطاننا تلك مبتسقتنوال لم امن ليارق لعبد الله كقدلوت عندك النسو تقدلاله يقدلو تقدلاله فلا يسرف في القتل انه كان منصورا. انت لجهك تقدله يقدلون قدل انجي من قتل قريبه لا يقتل الا القاتل ولا يقتل أكثر من قاتل كقدلو ليلا سقسارات درار به مقدل يلم لأن في الجاهلية بجاهلية هنا عين السرا نبر من إلى رقو مسألة إن إذا قتل أحد عندك عند بيت سبك تقدلي كان الجاهليون ماذا يفعلون؟ يختارون أشرف القوم، كذا كجدلوث قبيلة ألك أتشو نوم يقدلو ينبرو يقدلو سو قمي يالي لا ألك أتشو يقدلو نبر ويقتلونه، فمنع الله من ذلك فقال نعم ومن قتل مظلوما فقد جعلنا لوليه سلطانا فلا يسرف. يسرف مالت كدنبرة تتاسو، عند سو تقدل يقدلون قدل، عند باريا تقدل يقدلون قدل، عند هابتام تقدل يقدلون قدل، انجي هابتام بهابتام من بال نقر يلا مالك. وفي سورة الأنفال الله سبحانه وتعالى من آله سألقي في قلوب الذين كفروا الرعب فاضربوا فوق الأعناق واضربوا منهم كل بنان. مشركو تشوت أرنتك كفتو كنانتقا بسورة البنتلون غزوة بدر، غزوة بدر يبدر أرنت من آله بلوات شو اندمي قدلوات شو قدلات شو اندمي قدلوات شو بإجات شو بات انتات شو بنتنو بأنات شو قدلوات شو على الله سبحانه وتعالى. طيب تورنت اندزي قال هنا ما بتورنت اباك اباك وندمي اتقدل اني اقول قد لهم اكو ان تارق اندزي هم بال نغير لهم بتورنت ارلم دي وندموج اباك وندموج لمن ان تارقم ارباكاچو سيفاچو نوردو اني اكو انفلغم مسلم اندزي هاي لهم وندموج انداوم لنغراچو بنغراچن ادلهو يلهوم تنيتاچوال يلهوم مسلي يلهوم اني طيب لمن زم بالاتشو والله نداوم لنغراتشو وندموچ نبياچ منالو السبع الموبقات قالو سبات وانجلوچ قالو قط جهنم بيمياسغبو تلالق وانجلوچ ناتشو الشرك بالله بلو جمرونا بمحكلو من اسغبو الله سبحانه وتعالى التولي من الزحف بطرنت طرنت يتكهده ششتو ويم دمو انتنو ودشش ودوهالا ششتو ميشولك شولكو كطرنت يوطا كباد ونجل كشرك بوهالا تلك ونجل له. سلزي طرنت كتجمرا على الله فاضربوا فوق الأعناق انقتاتشو بلوت واضربوا منهم كل بنان يهن اتنتا يجي اتاتشو كورتو تمكناتهم يسو تاتوشو بمولو كتقرطو لما وقاتا يتشلوم. وفي نفس السورة في سورة الأنفال الله سبحانه وتعالى من عليه يا أيها النبي حرض المؤمنين على القتال أنت نبياتشن أبرتاتاتشو لتورنت أبرتاتاتشو إلال تورنت نواندموش كريستيان مقدل كفار مقدل أدلم تورنت كتكفته أبرتاته انتنو ينتن باردروش يعني برتون ديهونو نقراتشو. وفي سورة آل عمران يخبر جزاء المقاتل ومصيره سورة الإمران دمو الله سبحانه وتعالى بجهاد في سبيل الله تقدل من داو من دنو عليه. يقول سبحانه وتعالى ولا تحسبن الذين قتلوا في سبيل الله أمواتا بل أحياء عند ربهم يرزقون. بجهاد في سبيل الله يموت يتقدل متوال داتلو لا بهوتاتشو بجنة يتمتعنا يتلستناتشو فرحين بما أتاهم الله الله بسطاتشو يجنان تن بزاي يتلستناتشو من فضله ويستبشرون بالذين لم يلحقوا بهم من خلفهم ألا خوف عليهم ولا هم يحزنون. زاب بعد الدنيا يقروا صحابوش يالتقدلوا دمو النسون يابسروناتشو يستبشرون بنعمة من الله وفضل وأن الله لا يضيع أجر المؤمنين. سلزي بقتال يتقدل سو ندالكواتشو الله نبيات شمنالو مجمّريا تأبتا دم كراسو ستفس وانجلوشو بزايد تاتبهنو ولتنيا بسباه ولتمستي إدرو على الله سبحانه وتعالى كحرة العين. سوستنيا بقبر أيت أيكم أراتنيا يفلقات شون زمودوش ناو قوادونيوش كجهنب ياسوطو بشفاعة يعني أمالاجي هنا اللو بزون تنالات شو أراتنيا شهيد سوستنيا درجانو بنتنو بسلمنا النبيين والصديقين والشهداء سوستنيا درجة يازونو. سلزي لما انبلون يمقدلو زنبلو كافر النساء كريستيان نقدلا لا بجهاد في سبيل الله لا الله بله دمه ستكسكس. يقول سبحانه وتعالى في سورة آل عمران فالذين هاجروا وأخرجوا من ديارهم النزاك كمكة تبرو يهدو يعني تبرو تشفشفو تقدلو يهدو فالذين هاجروا وأخرجوا من ديارهم وأوذوا بتأمي تسك أيو صحبوش في سبيل الله في سبيلي وقاتلوا وقتلوا لأكفرن عنهم سيئاتهم ولأدخلنهم جنات تجري من تحتها الأنهار ثوابا من عند الله إلى الله سبحانه وتعالى. وفي سورة التوبة يقول قاتلوا المشركين نزي مشركوش كافروش كهاديوش يعني تقدلواتشو كافة أبراتشون تقدلواتشو ليش كما يقاتلونكم كافة أبرو متو لقدلواتشو أبراتشو دم قدلواتشو يحق أنا واندموش لقد لها متى تقدلوا الله نجيك أبيات وين مار ولا لا أتكباو. واعلموا أن الله مع المتقين. في سورة النساء يقول سبحانه وتعالى الذين آمنوا يقاتلون في سبيل الله يأمنوا بالله يأمنوا بيا الله من قد لسوا بلو دمات شوي كسكسلوا والذين كفروا يكفروا يقاتلون في سبيل الطاغوت لشيطان النا لتأوت بلو نو هوتات شوي ما يطفو فقاتلوا أولياء الشيطان يا شيطان تكتايو شهانو مشركوش نا كافروش قدلوات شو إن كيد الشيطان كان ضعيفا. وفي سورة التوبة إن الله سبحانه وتعالى من عليه إن الزاب جهاد في سبيل الله يمي قدلوا سواج الله روحات شو نا نفسات شو قزاو بمن بجنة قزاو لمسالي إبراهيم سراج دعوايا درقاء أنه مأتو بيقدلو ويم دمو بجهاد في سبيل الله أن مأتو بيقرلو ويم بطرنت بيقرلو شي الله من عليه يا إبراهيم سراج نفسه إنني قزهوات عليه بمن قزهات بجنة. يقول سبحانه وتعالى إن الله اشترى من المؤمنين أنفسهم وأموالهم بأن لهم الجنة. من يدر قالوا يقاتلون في سبيل الله فيقتلون ويقتلون وعدا عليه حقا في التوراة والإنجيل والقرآن إلى آخر الآية. تمام. طيب هذه كلها يبقى لستي إن أنتينو كأسر بمتهم يجهر في سبيل الله آيات على متهم بزي يبقى أنا لشي كلها ليس قتل الكافر أين وجدته يهلو يا الكواتشو كريستيانيهن يهوديهن مشركيهن كهاديهن باقنيهو قتل قدلو مالت هذا الله نفسه يتكبرش نش يمان نيوم نفس الله كبرواني تأبك أنا إشي إلى هنا يكفي معنى الآيات والأحاديث عن القتال. طيب أنا أسألكم أهون تياكل تيكاتشو هل ونموش أنت مسلموش تنقراتشو بدن بسبب يالاتشو أهون ينبقواتشو آيات أسر آيات كقرآن እንደዛ 10 እጥፋሉ 100 200 የሚያሆኑ የጂሃድ እንትናሉ አያት هل نشطبه هذه الايه ايات القتال من القران كقران دمساتشو እሺ እነዚህ ካፊሮችና ነሳራዎች እንዲደሰቱ كقران በቀይ ቀለም አርገን እንትኑ እንደስ እንደመሳቸው ምክንያቱም ከነሳራ ጋር ጓደኝነት እንዲኖረን እነሱ ደስ እንዲላቸው የቁርአን አያት 200 አያ የጂሃድ ና የቂታል እንደመሳቸው ወንድሞች ላ ولكن اخبر النصارى والمتمسلمين نذا ክርስቲያንና እስላምነን የሚሉ ሰዎች ለነግራቸው የሚፈልገው የማይገባቸው ነገር አን ነገር ልንገራችሁ مقابل امر الله الله قتال ويم جهاد እንደፈረደ ሁሉ اسمعوا ايها الاخوه وأيها النصارى اسمعوا بأذانكم وقلوبكم الله سبحانه وتعالى بسلمنا من داله أوكي لا يريد ظلما لأي عبد من عباده مسلما كان أو كافرا إلا بحقه الله أندت نفس على حق لتقدل أي فكرم اسمعوا واعرفوا الإسلام واعرفوا نبيكم إن أنت نبي أوقوت يا مسلمين اسلمنا أوقوت عندك أن نبيك صلى الله عليه وسلم خادم نبراتشو سراتنيا نبراتشو خادم باري عندزي بقى اقل قاي نبراتشو لاند بوثالاكوت سويو እዛ ሄዶ ሲጫወት ነው ወላ ምን ምን ምን ዘገየ፣ ነቢያችን ስራቸው ተበላሸ። ከስንት ጊዜ በኋላ መጣ ሰውየው። ነቢያችን በጣም ተቆጥተዋል። ላኪን ምን አሉት? የጥርስ ማፈቂያ በእጃቸው ነበር። ነቢያችን ጥርሳቸው እያፈቀው ነበር። ምን አሉት? ለምን ዘገየህ? ለምን ወደዛ ጠፋ? ስማ አሉት፣ ወላሂ ለውላ ልቀሳስ የውም ልቅያማ፣ የውም ልቅያማ ይህ ሙሐመድ በጥርስ ማፈቂያ አድርጎ በዚህ መታኝ ብለህ እንዳትከሰኝ ብዬ ነው እንጂ በዚህ ጥርስ ማፈቂያ እመታህ ነበር ብለው አልመቱትም። ወንድሞች፣ በጉራዴ አይደለም፣ በሴፍ አይደለም፣ በቀስት አይደለም። ጥርስ ማፈቂያ 5 ሴንቲሜትር ቁመቷ ዝም ብላ የማትረባ አንዲት የቅጠል እንትን ነች። በዚህ አድርገ ጠፍ አድርገ እመታህ ነበር፣ ላኪን ነገ አላህ ዘንድ አስቁመህ። አላህ ደግሞ ሰው ስለማይዘልም ይህ ሙሐመድ በጥርስ ማፈቂያ መታኝ ብለህ ልትከሰኝ ነው፣ አላህ ደግሞ አይተወኝም አሉ። የጀማ አምጡልኝ እስቲ አንድ የመንግስት መሪ የሆነው የአገር መሪ የሆነው ምን ጠቅላይ ሚኒስተር የሚሆነው ጀነራል ቢሆን ኢንሻአላህ የአስር የሀያ የሶስት መቶ አገሮች መሪ የሆነው ይህን አይነት ድርጊት የሚሰራ አንድ አምጡልኝ፣ አታገኙ። هذا نبيكم ان كان دم مفسس بطرس ما فك ممتاتم الفقدوا نبياتين عندك ان مشركوچو متطعنا بك عند اجر اسلمنال بلو لنبياتين من الواچو يا رسول الله نعم قران يمياسقرون مرط يهون صحابا ستن كنيا غا هيدو قران دياقرون كنياتهم حزباچن بزو نو قالوا نبياتين دسالاچو ነቢያችን ገይብ አያውቁም፣ የሚመጣው ነገር አያውቁም። አላህ ካላሳወቃቸው ደስ አላቸው። ምርጥ የሆኑ ቁርአን የሐፈዙ ከሰሓባ ሰባ ሰሓቢ ላኩላቸው። እነዚህ ሰባ ሰሓቢ ቁርአን የሐፈዙ ሄዱና እነዛ ሙሽሪኮች ከዱ፣ አክብበው በሙሉ ገደሏቸው። ተመልከቱ ወንድሞች፣ ሰባ ሰሓቢ ምርጥ የሆኑ ቁርአን የሐፈዙ ገደሏቸው። አንድ ብቻ ሸሽቶ የሸሸ የሮጠ ወደ መዲና መጣ። እሱ ብቻ ነው ሄዳ ነው ወደ መዲና መጥቶ ቀጥታ መዲና ሲገባ ሁለት ሰዎች አገኘ እዛ። እነዚህ ሁለት ሰዎች ከነዛ ሰባ ሰዎች የገደሉ ሙሽሪኮች ከነሱ ቀቢላ ናቸው። ጥምን ለነዚህ ሁለት ሰዎች ገደላቸው። የት ነው ያሉ? በመዲና ውስጥ ነው። ከነቢያችን ስር እዛ ተጠግቶ ነው የሚኖሩ። ግን ሙሽሪኮች ናቸው፣ ካፊሮች ናቸው። ግን እዛ በቃ ለተወሰነ ጊዜ እዛ ቁጭ ብለው እነዚህ እኮ የነዚህ ሰዎች ቀቢላ እኮ ነው ወንድሞቻችን የገደሉ ብለው ገደላቸው። በጣም ተቆጡ ነቢያችን ሳያሰለም፣ በጣም ተቆጡ። ምን አሉት? አፈዓልታ በእኔ ስር አማን ብሎ የተቀመጡ ገደልካቸው። ጠይብ እኔ ወላሂ ለአድፈዐነ ዲያ አሉ። እኔ ምንድነው ዲያ የሚባለው? ጋር፣ የነዚህ ሁለት ሰው ጋር እከፍላለሁ አሉ። የጀማ ይገባቸዋል አባባሌ። የማን ጋር ነው? የነዚህ ሙሽሪኮች? አው ሰባ ሰዎች የገደሉ አው ሰባ። ከዛ በኋላ ጋር ልከፍል ነው አሉ። فقال واحد من الصحابة يا رسول الله إنهم قتلوا 70 من الصحابة فقال النبي صلى الله عليه وسلم والله إن باين أمتعو يهن نقر سسما فقال ذاك غدر وهذا عدل نالو النسو يادرقوت كدات نو إن ياقنا نكدام إن يامنا درقو فتح نو النسو يادرقوت دمو كدات نو أيها النصارى كريستيانو شوغونا تشاتشن بدن بسمو بدن بسمو والله إنيا عند أغر سوشنن لسن تشي آمتا تكاكفن ينورن توادن ينورن مريتوا لسلام لكريستيان عند نو متدرسو هاي ما نو تقن يقلنو أرلم قن سمو نبياتشن محمد من مهونو من مهونوت انديت مهونوات شو ماوك እውቀት ነው ወንድሞች፣ ብትጠሏቸውም እውቀት ስለሆነ እወቁት። ስለዚህ ምን አሉ? ጋር እከፍላለሁ ብለው ከሰሓባዎቹ ጋር የሁለት ሰዎች ጋር ሰበሰቡ። አልበቃም አለ። ከዛ በኋላ ወደ ጎረቤት አገር 2 ኪሎ ሜትር ራቅ ብሎ የሁድ ነበሩ፣ በኒ ነዲር የሚባሉ እዛ ሄዱና ነቢያችን ስ ሰለም ከአቡበከር ጋር ነው የሄዱ። እዛ ለነዛ ርእስ ርእስ የሆኑ እዛ ሰበስቧቸውና እኔ አንድ ወንድማችን 2 ካፊሮች ስለ ገደለ ጋር ለመክፈል ገንዘብ ስለፈለግኩ አዋጡልኝ፣ ምክንያቱም ጉርብትና አላቸው። ከዛ እሺ ብለው አንድ ትንሽ ኮረብታ ተራራ ነበርና በዛ ስር አንጥፈው ምግብ አምጥተው ውሃ አምጥተው እዚህ ቁጭ በልና ገንዘብ ሰብስበን እንመጣለን አሏቸው። እሺ ብሎ ነቢያችን ቁጭ አሉና እነዚህ ሄደው ደግሞ ከዳዒን ናቸው፣ በጣም ክዳተኞች ናቸው። ተሰብስበው ምን አሉ? ሙሐመድ ዛሬ ነው ያገኘ ነው። ጥይም እናርግ፣ እዛ በተራራ ስር ነው ቁጭ ያለው። ሸባቦች ይሄዱና ወጣቶች ከላይ ከተራራው ትልቅ ድንጋይ ከዛ ወርውረው ይጨፈልቁታሉ። እሺ ብለው ወጣቶች ተመረጡ፣ ድንጋዩ ተመረጠ። ሊጨፍልቋቸው ሲሉ ጅብሪል መጣና ለነቢያችን ነገራቸው። ተነስተው ሄዱ። ነቢያችን ሰለላሁ ዐለይሂ ወሰለም በጣም ተቆጡ። ገደሏቸው ማለት እኮ ነው፣ አላህ ባያወጣቸው ኖሮ። ነቢያችን ምን አደረጉ? ወንድሞች ነቢያችሁን ታውቃላችሁ እናንተ? በፍትህ ፍትህኛ ነው። በትዳር ህይወት ለስላሳ ናቸው። በጦርነት አራስ ነብር ናቸው። ምን አደረጉ? ወታደሮች ሰበሰቡና የጦር ወታደሮች ሰብስበው ሄደው እነዚህ በኒ ነዲር የተባሉ የሁዶች አከበቡዋቸው። ከዛ በኋላ 15 ቀን አክብበው ውሃና ምግብ ሲያልቅባቸው እጅ ሰጡ። ነቢያችን ምን አደረጉ? አጅላሁም ያኒ ከሀገራቸው ወጥቶ እንዲሰደዱ አድርጓቸው። ከበኒ ነድር የሚባለው የቦታቸው ጠቅላላ ከሚስቶቻቸው፣ ከልጆቻቸው፣ ከእንስሳቸው በሙሉ ከሀገር አባረሯቸው። አገሩ ለሙስሊም ሆነ እዛ ጊዜ። ተመልከቱ። ስለዚህ ጦርነት ያልፈለገ ጦርነት እስልምና ጦርነት አይፈልግም። ሳይነካ ሙስሊም አይነካም። እኔ ህጉ ነው የምላችሁ፣ የሚደረገው አይደለም። አሁንማ ዝም ብሎ ስንት አደበቢስ የሆነ እስላም አለ፣ ዝም ብሎ የሚገድል ላ እኔ እስልምና የሚለው ብቻ ነው የሚገልጥላችሁ ያለሁ። እሺ ምን ለዚ የፈዓሉ ሀ ይህን አሁን እውነቴ ነው። አሁን አንድ ካፍር ጋር አይመጣም ወንድሞች፣ አይመጣም። ስለዚህ ይህ ነበር። ወአመረ ነቢ ስ ሰለም ፊ ልጂሃድ ደሞ ነቢያችን ስ ሰለም በማንኛውም ጦርነት ትእዛዝ ያሳልፉ ነበር። አላ ዩቅተለ አጥፋል ህጻኖች እንዳትነኩ እንዳትገድሉ፣ አላ ዩቅተለ ኒሳ ሴቶች እንዳትነኩ፣ ወሽዩኽ አሮጌና የሸመገሉ ሰዎች እንዳትነኩ፣ ወሙዓወቅ አከለ ጎዶሎ የሆነው እንዳትነኩ፣ ወላ ዩምሰሐ ነባታት ወልአሽጃር አትክልት እንዳታበላሹ፣ ወላ ዩሐረቅ ሸይ በእሳት እንዳታቃጥሉ፣ ወላ ዩቅተል ኢላ መን ቀተለኩም ይላሉ ነቢያችን። ጦርነት ከፍቶ ሊገድላችሁ የመጣ ግደሉት፣ አማ ህጻኖች እንዳትነኩ፣ ሴቶች እንዳትነኩ፣ ሽማግሌዎች እንዳትነኩ፣ አካለ ስንኩል እንዳትነኩ፣ አትክልት እንዳታቃጥሉ፣ ሰው በእሳት እንዳታቃጥሉት ክልክል ነው። ثم بعد هذا فليعلم كل مسلم وكافر ان دم مؤمن غالي جدا ካፊሩ ሙእሚኒን ይወቅ፣ ወንድሞች ይወቅ፣ በደንብ ይወቅ፣ የእስላም የሙእሚን ደም በጣም ውድ ነው። ወንድሞች ውድ ነው። ደሙን ሊያፈስ የመጣ ያፈሰዋል። እኔ እንገድል ልንገራችሁ። አሁን ክርስቲያኖች እስላሞች ተሰብስበን ብንሄድ ልንገድላቸው እጃቸው ጨብጦ ዝም ይላሉ? ወንድሞች ኧረ 10 እጥፍ መሳሪያ ይዘው ያጠፉናል። ጥሩ ነው፣ ጥሩ ነው። ልንገድላቸው ይሄድን መግደል አለባቸው። እስልምና በዚህ አይነት ነው እንጂ ዝም ብለህ ካፊር አግኝተህ ብለህ መግደል የለም። የቁሉ ስብሓነ ተዓላ የደም የእስልምና የእስላም አንድ ሙስሊም ላኢላሃ ኢላላህ የሚለው ሙስሊም ደሙ ከወርቅ ከካዕባ ከምን የጋለ የበለጠ የተወደደ በጣም እንትን ነው። የቁሉ ስብሓነ ተዓላ ወመን የቅቱል ሙእሚነን متعمدا عند مسلم مسلم كجدل إياوك فجزاؤه جهنم مجمر يا جهنم خالدا فيها وغضب الله عليه ولعنه وأعد له عذابا عظيما أردتك تتسطو عند موج عند مؤمن مؤمن على حق يجدل على حق يجدل لبلاتشو على حق يجدلنو بحق ما يجدلان على حق يجدل جن كتاتو أردتنو مجمر يا جهنم يجي فيك أنبر غضب الله يا الله قطع كأننا للي تورد بتال لعنة الله يا الله لعنة كأننا للي تورد بتال عذاب شامل دمو أتك على عذاب ستوال ومن يقتل مؤمنا متعمدا فجزاؤه جهنم خالدا فيها وغضب الله عليه ولعنه وأعد له عذابا عظيما أوكي؟ ثم أسألكم هل القتل مشروع في الإسلام فقط سو مقدل بس لمنا بتشانو يهج يمي قنيو لا نحن نعلم في كل دول بمن يوم أقر بألم يعلو في كل أديان بمن يوم هاي مانوت سو مقدل اندال بحق مالتنو لمسالي مفنك لمن قستي يمكرة سو من يدر قالوا اندموش أهون أنتي إثيوبيا من قستي ያለው መንግስት ሄደህ መፈንቅለ መንግስት ብትሞክር ቅጣተህ ምንድነው ወንድሞች በማንኛውም መንግስት ቅጣተህ ምንድነው ነገሮችን ሲጻፉልኝ ፕሬዚደንቱና ጠቅላይ ሚኒስትሩን ገድለህ መፈንቅለ መንግስት ብትሞክርና ብትያዝ ይገደላል ይገደላል እሱ ብቻ ሳይሆን ከሱ ጋር የተባበሩ በሙሉ ይገደላሉ አይደለም እንዴ طيب من حاول مثلا من قتل يقتل بمن يوم هيمانوت بمن يوم انقست بظلم يقدل تاسرو يقدلال باندان بوتا دمو لزل ألم يتاسرال هذا لم دي طيب من خان السياسة يمنقستون بولتيكا كدا تارغو للا منقست مستيريا وطا وهم دمو اقريتوان دي تتاك ميادر قسو كتاسره يقدل نعم بمولو ألم يعلنو مقدل كتاتو مقدل نون دزي ثم أحب أن أذكر ما يجري في وقتنا الحاضر دمو أندنا قرن قراتشو النموج ونتنو سمو نستي هؤلاء الذين يقتلون من خالفهم وقتلوا إخواننا في ليبيا بليبيا أهون يتقدلوا سوش ونموج أتشن هيا نوك هيا بلاي ظلما بظلم يتجدل وندموچاچن يتاردو انزا يردواچو نا يجدلواچو مانينياوم سو يهون لا يمثلون الاسلام اسلمنا لا يوكلو يراساچو يغل ونجل نو يي نغر اسلمنا اندزيه بلو قنطات ازاز يلوم اسلمنا بل هم ليسوا بمسلمين انديوم مسلموچ ادلوم انزي اونتي نو بس اسلمنا مينورنجي ዝም ብለህ አስልም እንቢ ካለ ግደለው ደሞ አገዳደሉ ራስ ቆርጠህ እንደኳስ መጫወቱ በየተኛው ሃይማኖት ነው የሚፈቅደው ይሄ ነገር በእስልምና በክርስትና ላ ስለዚህ እስላሞች እንደዚህ አድርገዋል አትበሉ እነዚህ እስልምናን አይወክሉም በእስልምና ስም አይደለም የራሳቸው እንት ነው የራሳቸው ድርጊት ነው ይሄ ወላ ሰበብ ይዝከሩ بل قتلوهم ظلما وعدوانا ዝም ብለው ገደሏቸው بيه بوتاو ميقدلو كريسيانم اسلامم بزلمنا واندموش اتمونيو ثم طريقة قتلهم لما اقدادلاتشو اراويتم كوان دزي قدل بتلو ايشلو لا يوجد حقيقة لنقراتشو اقول لكم اذا كان الجهاد في الاسلام مشروع لا يشرع الا بضوابطه وشروطه يعني جهاد في سبيل الله بسلمنا انكوان عند عند تلك عبادة بهون زنب لها دلم فرائد اللو واجبات اللو سنن اللو مكروهات اللو شروط اللو محرمات اللو لكن ده صلاة صلاة هون زنب لها دلم يمتسقدو اسلامي هون اي سقدم وضوء اللو اي سقدم جنابه هون اي سقدم ስትሰግድ ተክቢረት ልሕራም ያስፈልጋል፣ ቁርአት ፋቲሓ ያስፈልጋል፣ እንደገና ቅብላ ያስፈልጋል። ይህ ሁሉ ሸርጦች አድርገህ ሰላት የምታቀርበው። ጂሃድ ደግሞ እንደ መሰለህ እንደ ስሜትህ እንደ ቁጣህ አይደለም። ልክ እንደዚህ ቅድመ ተከተልና ደንቦች አሉት። አልጂሃድ ዒባዳ ወንድሞች፣ ጂሃድ እኮ ልክ እንደ ሰላት ዒባዳ ነው። ወልዒባዳ ላ ተስሉሑ ኢላ ቢማ ሸርዐሁ ላህ ወሸርዐሁ ረሱሉ ሰለላሁ ዐለይሂ ወሰለም። ወለይሰ ኩሉ ካፍር ተቅትሉሁ ከማ የሕሉ ለክ፣ እንደ ፈለክ ደስ ላለ ካፍር ግደል። ላ ላ ላ ላ ወንድሞች፣ እንደዚህ አይደለም። አሸባብ ፊ ሶማል፣ እነዚህ ሸባብ የሚባሉ ቡድን በሶማል ያሉ ሸባብ የሚባሉ ቡድን መጀመሪያ ጦርነት ከከፈቱ አንድ ከተማ ያዙና በምን ጀመሩ ታውቃላችሁ? ይህ ሰርቀዋል ብለው እጁ ቆረጡት። ነቢያችን እውነቴ ነው፣ በነቢያችን ጊዜ እጃቸው የተቆረጡ በጣት ነው የሚቆጠሩ። በ23 ዓመት በነቢያችን ጊዜ እጃቸው የተቆረጡ እኔ በሳውዲ አረቢያ ነው ያለሁ አሁን። በዚህ ሳውዲ አረቢያ እጃቸው የተቆረጡ ከስንት ሺህ ሰዎች እጃቸው የተቆረጡ በጣት ነው የሚቆጠሩ። ዝም ብለ እጅ መቁረጥ የለም፣ እነሱ ቆረጡ እጅ። እነዚህ ደግሞ አንገት የሰው አንገት አጠፉ። ኦኬ፣ መጨረሻ ሪሳላ ኡርሲሉሃ ኢላ ኩሉ ነስራኒ ኢትዮጵ። አሁን መልእክቴ ለሁሉ ኢትዮጵያዊ የሆነ ክርስቲያን መልእክቴ አመር አስተላልፋለሁ። አይነ መካን በማንኛውም ቦታ ያለው ክርስቲያን ወገናችን ይህን መልእክት ይቀበለኝ። ደዑል ፊትና፣ ይህን ፊትና እንተወ። ፊትና ማለት ጠብ፣ ቂም በቀል፣ ረብሻ ማንሳት እንተው። ሻዕቡ ኢትዮጵያ፣ የኢትዮጵያ ህዝብ ወንድሞች፣ ሙስሊሚሂ ወናስራኒይሂ፣ ክርስቲያኑም ሙስሊሙም፣ ወላሂ ምንዙ አላፈ ሰኒን፣ ከስንት ሺህ ዓመት ጀምሮ ተቃቅፎ ተዋዶ ተከባብሮ የሚኖር ህዝብ ነው። እኔ በዚህ እድሜ እንኳን በዚህ እድሜ ሌላ ይቀር ከእኔ በፊት የነበሩ በዚህ እድሜ የክርስትናና የእስላም ጦርነት ተከፍቶ አያውቅም። እኔ ብዙ ክርስቲያን ጓደኞች ነበሩኝ። በእኛ ጊዜ ሁን አሁንም ይሆን ድሮም ቢሆን ልክ ነው። ድሮ ነበር በሀጼ ፉላን በሀጼ ፉላን ክርስቲያን ሁኑ ምናምን የሚባል ነገር፣ እሱን ተውና ክርስቲያኖችና ሙስሊሞች ጦር አንስቶ ተጋድለዋል ተፋጅተዋል የሚባል ነገር ሰምተን አናውቅም። ለስንት ሺህ ዓመት ተከባብሮ ተዋዶ ሁሉን ለሁ ዲን፣ ሁሉም ዲን አለው፣ በዲን የሚገባ ሰው የለም። ወልአርዱ ሊልጀሚዕ፣ መሬት ዋለ ሁሉም ኢትዮጵያ ሆነ። ፈሊማዛ ቱአጅጁነ ሀዚህ ልፊተን፣ ለምን ይህን ፊትና ይህን ጠብ ይህን ረብሻ የምንጀምረው ለምን? ማን ሊያስተፊድ ነው? ማን ነው ያኒ ፋይዳው ወይም ጥቅሙ ለማን ነው? ለሙስሊምም አይደለም ለክርስቲያኑም አይደለም። ወላሂ ያ እኽዋ ለማ ነስማዕ ምስለ ሀዛ ናሕኑ፣ እኔ አሁን ይህን ነገር ከሰማሁ በኋላ ጠቅላላ ኢትዮጵያ ክርስቲያኖች በጥሩ እንጂ በመጥፎ ነገር አላነሳቸው። ምክንያቱም ይህን ነገር ያደረጉ ሶስት አራት ሰዎች ናቸው። አላህ ደም ይወዳል፣ አላህ መግደል ይወዳል፣ ነቢዩ ሰው ይፈጃል ምናምን ብሎ ያስቀመጡት ሶስት አራት ሰዎች ናቸው። ስለዚህ ወንጀለኞች የምንላቸው እነሱ ናቸው እንጂ 90 ሚሊዮን ኢትዮጵያዊ ያለው ሰው 90 ሚሊዮን በኢትዮጵያ ያለው ህዝብ ከዚህ ነጻ መሆኑን መጀመሪያ እመሰክራለሁ፣ ሁለተኛ አረጋግጣለሁ፣ ሶስተኛ በስሜ በሩሙ ስም በጠቅላላ በዓለም ያለው ሙስሊሞችም እናገራለሁ። የኢትዮጵያ ህዝብ ሰላማዊ ሰው ተቃቅፎ ተዋዶ ተከባብሮ የሚኖር ሰው ነው እና ይህን አይነት አታምጡ ነው ምላችሁ። ፊልኢስላም መምኑዕ ያህዋ፣ ወላሂ በእስልምና ክርስቲያንን መስደብ ክልክል ነው። ክርስቲያንን ማሳነስ እና ማፌዝ ክልክል ነው። ለኩም ዲኑኩም ወልየ ዲን። እንዲያውም አላህ ስብሐ ወተዓላ በሱረት አልማኢዳ ምን አለን? እነዚህ ኩፋሮቹን አትስደቡ። ለምን? ከሰደብኩዋቸው ከሰደባችሁት እነሱም ይሰድባችኋል፣ አላህን ይሰድባሉ። ሃይማኖታችሁን ከሰደባችሁ ሃይማኖታችሁን ይሰድባሉ። ማን ነው ሃይማኖታችሁ? አላህና ረሱል ናቸው፣ ቁርአን ነው። እነሱም ቁርአንና አላህን ይሰድባሉ። ስለዚህ እንደዚህ አይነት አታድርጉ አለ። አተድሩነ መን ተነቀሰ ሚን አልሙስሊም፣ አንድ እስላም እውነት ነው ንገረች፣ አንድ ሙስሊም ሰይድና ዒሳን የሰደበ አው ያሳነሰ መርየምን የሰደበ አው ያሳነሰ ያፌዘ ያክፉር ወይኽሩጅ ምን አልእስላም ከእስልምና ይባረራል ካፍር ነው ምንለው ዒሳን መርየምን ሙሳ መን ስተህዘአ ቢተውራ በተውራት የሚባለው የእንትኑ ተውራት የሚባለው የሃይማኖት መጽሐፍ እንጂል ወንጌል የሚባለው እነዚህ ከአላህ የወረዱ አስልያይን አሁን እንግዲህ ብዙ ስርዝ ድልዝ ገብተውበታል። ላኪን ተውራት ብሎ የሰደበ እንጂል ብሎ የሰደበ ከእስልምና ይወጣል። كم مرة ذكر الله التوراة والإنجيل في القرآن توراة إنجيل يا لب زوج زين ويتكسوا الله سبحانه وتعالى كم مرة ذكر الله في القرآن عيسى مريم زكريا نوح إلياس نزيه بزوج زينه فخلاصة الكلام يا مشرشة نقدري وندمش إن الله يحب أن تقاتل من أجله بضوابط الجهاد أوكي الله ለሱ ለልዕልነቱና ለክብሩ እንድትጋደል አዞናል በል ይወዳል ግን በህጉና በደንቡ በሸርጡ አላህ ባዘዘህ እንትን ነው ኦኬ ወቢኢማራት ወልይ አልአምር የአገሪቱ የሙስሊም አገር መሪ ፈቅዶ ዑለማዎቹ ተሰብስበው አጥንተው ይሆናል አይሆንም ብለው ያጸደቁት ነገር በዛ ነው ጂሃድ የሚከፈተው እንጂ ዝም ብሎ በግለሰብ አይከፈትም ይያልኩ የዛሬ ድርሳችን በዚህ ደመደማል ወንድሞች አደራ አደራ ነው ምለው ይህ ነገር በፌስቡክ አውርዱልኝ ልክ እነሱ የኔ ፎቶ አርጎ እንዳወረዱት ያ የሰማው ሰው በሌላ አነት እንዳይወስደው ስለዚህ ሐቂቀተን ተከባብረን ብንኖር ነው ጥሩ ተከባብረን ብንኖር የመንግስቱ ህግ ራሱ እስልምና ክርስቲያን ተከባብራችሁ ኑሩ ነው የሚለው የሃይማኖቱ ራሱ hatta የክርስቲያን ምና ስደቡ አይልም እስልምናን አቋሽሹ አይልም እስልምናን እስላሞችን ግደሉ አይልም እንደዚህ የሚለው ነገር የለም ወንድሞች እና ልብ እንበል ተከባብረን ኑር አገራችን ወደ ጨለማ ነገር አናስገባት ነው ምለው والله أعلم وصلى الله على نبينا محمد وعلى آله وصحبه أجمعين مايك لن ننتهي تعالى وبركاته جزاكم الله خير أستاذ عندما حق ما سوق ما سرده طرنو قنان ديني مقر የተወሰነ ነገር አንድ ነገር ሲፈጠር ቀጥታ ወደ እስላም ነው የሚያስጠጉት ወገኖቻችን ክርስቲያኖች ማለት ነው። ግን በነሱ በኩል በሚደረገው ጭፍጨፋ ክርስቲያን ብለው አይናገሩ ወደ ሃይማኖት አያስጠጉ እና ይሄ ነገር በጣም እንደ እስቲ አእምሯቸውን ትንሽ ቢያሰሩት በጣም እኔ በዚህ ውስጥ ክርስቲያኖች ካሉ ወገኖች ካሉ ይሄን ነገር እስቲ እንደወሰቡበት ሁለት ሰው ሶስት ሰው ባጠፋው ጥፋት ሙስሊሞች ነው የምትሉ ቀጥታ ወደ እስልምና ሃይማኖት ነው የሚያስጠጉት ግን የክርስትና ሃይማኖት ተከታይ የሆኑ ሰዎች ስንት ሚሊዮን ሙስሊም ሲጨፈጭፉ ክርስቲያኖች ጨፈጨፉ አይሉ ይሄን ሁሉ በደል ይሄን ሁሉ ግፍ ወደ ክርስትና ሃይማኖት አያስጠጉትም ሶስት አራት ሰዎች በተለያየ ቦታ አንድ ነገር ካደረጉ ቀጥታ ወደ አታክ የሚያደርጉት ምንድነው እስልምና ነው እንዲህ አይነት ሰዎች እንዲህ አይነት በደል ፈጸሙ አይሉ ወደ ሰዎቹ አያስጠጉትም እነዚህ ባለጌ የሆኑ ሰዎች እንዲህ አይነት ፈጸሙ አይሉ ቀጥታ ምን አታክ የሚያደርጉት እንደውም አልፈው ተርፈው ረሱል አለይሂ ሰላቱ ወሰላም ቁርአኑን ወደ ማቃጠል ቁርአኑን ወደ መቅደል ቁርአኑን ወደ ማለት ወደ ሃይማኖት ነው የሚሮጡት የነሱ ግን በአለም ዙሪያ በታሪክ መለስ ብንልም አሁን በዘመናችን በ21st century ስንት ሚሊየን ህዝብ ነው ሙስሊም የሚጨፈጨፍ ያለ በተለያዩ አገሮች በሳት የሚቃጠሉ ስንት ናቸው በአፍሪካ በኢዣ ይሄ ሁሉ ግን ምንም አይመስላቸውም ክርስቲያኖች እንደዚህ አረው አይሉም ሙስሊሞችን በሳት አቃጠሏቸው አይሉም ግን ክርስቲያኖች እንደዚህ አርገው ሙስሊሞችን በሳት አቃጠሉ እንደዚህ አረው አይሉም የፈለገ በሳት ይቃጠል የፈለገ ነገር ይባል ክርስቲያን እንደዚህ አደረገ አይሉም በዓለም ዙሪያ ይሄ ሁሉ በደል የሚፈጽመው ይሄ ሁሉ ደም የሚፈሰው ይሄ ሁሉ ስንት ሚሊዮን ደም ቀን በቀን የሚፈሰው ሙስሊሞች አይደሉም፣ ክርስቲያኖች ናቸው የሚጨፈጭፏቸው። ግን ክርስቲያን ይሄን ሁሉ ባይናቸው ያዩ ይስቃሉ፣ ይደሰታሉ፣ ያሾፋሉ። ግን የነሱ ሶስት አራት ሰዎች አንድ ነገር ካጠፉ ቀጥታ ወደ እስልምና ሃይማኖት ነው አታክ የሚያደርጉት። ይሄ የሚያሳየው ምንድን ነው? ከውስጣቸው ያለውን ጥላቻ ምክንያት ነው ይገነፍልባቸዋል ማለት ነው። እና ይሄ ነገር በደንብ ምንድን ነው፣ በቀጥታ ወላሂ ነው የምላችሁ፣ የነሱ ሰው በግለሰብ ደረጃ እንኳ የነሱ ሰው እልም ያለ ዱርዬ የነበረው ሰው ወደ ቸርች ወደ ቤተ ክርስቲያን ሲሄድ እገሌማ ጥሩ ሰው ሆኖ ይላሉ። ሙስሊም የነበረው እነሱ ጋር አብሮ ሲጨፍር የነበረው ብልግና ቦታ ሲሄድ የነበረው የተለያዩ ቦታ ሲሄድ የነበረው ሰው ተውባ አድርጎ ወደ መስጊድ ሲመለስ እንዴ ደማ አንተ አክራሪ ሆንክ እንዴ ጥሩ ሰው አልነበርክም እንዴ ይሉታል። የእነሱ ሰው ዱርዬ የነበረው ያን ወደ መጥፎ ነገር መሄዱን አቁሞ ወደ ቸርች ወደ ቤተ ክርስቲያን ሄዶ ከዚያ ከነበረበት ትንሽ ቆጠብ ካለ ዛሬማ ጥሩ ሰው ነው። ወደ ቤተ ያገኙት ሁላ ሰላም ይሉታል። ማ ተመጣህ እንዴ እንኳን ለዚህ አበቃ ምናምን ኮንግራቱሌሽን ይሉታል። እነሱ ጋር መጥፎ ሲያጨስ የነበረ ሲጠጣ የነበረ ብልግና ቦታ ሲሄድ የነበረ ስሙ ግን ሙሐመድ ነው፣ አህመድ ነው፣ ሙስጠፋ ነው። በኋላ ተጸጽቶ ተውባ አድርጎ ሶላት መስገድ ሲጀምር እንዴ ደግሞ አንተ ተራማጅ አልነበርክም እንዴ ደግሞ ተበላሸህ እንዴ አክራሪ ሆንክ እንዴ ምናምን ሆንክ እንዴ ይሉታል። አሁን ይሄስ በግል ይሄም ማውራቸው በግለሰብ ደረጃ ነው። ተመልከቷቸው ወንድሞች፣ ሙስሊሙ ማሻአላህ። እነሱ እንግዲህ ሃይማኖት መጥፎ ነገር መስራት በሃይማኖታቸው የተከለከለ ከሆነ ሙስሊሙም ይሆን ዱርዬ የነበረው ሰው ወደ ሃይማኖት ሲመለስ ጥሩ አድርገሃል ማለት ነበር የሚጠበቅባቸው። የእነሱም ሰው ዱርዬ የነበረው ወደ ቤተ ክርስቲያኑ ሲሄድ ጥሩ አድርገሃል ብሎ ማለት የነበረበት። ግን የእነሱን ሰው ጥሩ ሰው፣ የእኛን እንደ አክራሪ ሆንክ እንደ ይሉታል። እንግዲህ በአገር ደረጃ በፖለቲካ ደረጃ ሳይሆን ግለሰቦች እኮ ናቸው እንዲህ የሚሉት። አሁን ይህ አነጋገር ፍትሃዊ ነው? እና ተመልከቱት ወላሂ ወንድሞቼ፣ አነጋገራቸውን ተመልከቱ በግለሰብ ደረጃ እንኳ። እና ኢንሻአላህ ምንድን ነው ይሄ ነገር፣ ሁልጊዜ ተንኮል መፍተል የበታች ሁልጊዜ በኢኮኖሚ የሚሆን በምናምን የሚሆን በማን በስደት የምንበለው በምን ሆኖ ለመጥፎ ነገር ዳረገን እንጂ ለመልካም ነገር። አባቶቻችን አብረው ቡና ሲጠጡ ጎረቤት ጋር ክርስቲያኑ ሙስሊሙ አብረን ስንበላ ስንጠጣ አብረን ወተት እየጠጣን አብረን እየተጫወትን ያደግን ነበር። ግን በተለያየ ምክንያት ወደ ውስጥ ያለውን ታሪክ እንተወው፣ ግን ለዘዋሂሩ ማለት ነው አብረን ስንበላ የነበርን ስንጠጣ የነበርን ሰዎች በተለያዩ ሰዎች ጠቅላላ አንዳንዶቹ ኢትዮጵያ እኮ የክርስቲያን ደሴት ናት፣ ሙስሊሞች ከቀን በኋላ የመጡ ናቸው ምናምን የማይሉት ነገር የለም። እንደዚህ አይነቱ አነጋገር ለተለች ለአርባ ዓመት ለአምሳ ዓመት ተዋደን አብረን በልተን ጠጥተን ብንኖር አይሻልም? እንግዲህ በክርስትና ሃይማኖት እስልምና አሁን የመጣ ነው ምናምን ካልነ ክርስትና ከየት ነው የመጣው? ከክርስቶስ ከሆነ የመጣው እንደውም እኮ ለኢትዮጵያ የሚቀርበው ፈለስጢን ይርቃል። ክርስትና የመጣው ከፈለስጢን ከሆነ ከዒሳ ከሆነ ከኢትዮጵያ ከክርስቶስ የመጣው ክርስትና የመጣው ከፈለስጢን ከሆነ ኢትዮጵያ ውስጥ አዲስ መሰረታዊ ነገር የለም ማለት ነው። ክርስትና የመጣው ከፈለስጢን ነው፣ እስልምና የመጣው ከመካ ነው። አብረን እንኖራለን ማለት ነው። ለይች ለአርባ ዓመት ለአምሳ ዓመት መሬቱ የአላህ ነው። ተዋደን ተሳስቀን ብንኖር አይሻልም? የተለያየ ነገር የክርስቲያን ደሴት ናት የምንድን ናት? ሙስሊሞች ከቀን በኋላ ነው የመጡት። ሙስሊሙ ዱርየው ሙስሊም ሲሆን ወደ መስጊድ ሲመጣ ተረሪስት እንትንም አክራሪ ሆንክ። የእነሱ ዱርየ ሲመጣ ወደ ቸርች ሲሄድ ወደ ቤተክርስቲያን ሲመለስ ጥሩ ሰው ሆኖ ይላሉ። እና በግለሰብ ደረጃ እንኳ ፍትሐዊ አይደለም አነጋገራቸው። እና ይሄ ነገር ይጎዳናል እንጂ ወንድሞቼ፣ ለክርስቲያኖች ነው የማወራው። አሁን ወገኖቼ ይሄ ነገር ብትተውት ይሻላል፣ ጥሩ አይደለም። እንደ ድሮ አብረን ብንበላ ብንጠጣ ይሻላል። ለተወሰኑ ሰዎች ዝም ብለን ብጥብጥ መፍጠሩ ለእናንተም ጥሩ አይደለም፣ ለአገሪቱም ጥሩ አይደለም። እና ለይህ ለወገኖች ይህን መልእክት ለማስተላለፍ ፈልጌ ነው። ፍትሐዊ ሁኑ፣ ግደላቸውም። እና ኢንሻአላህ ሌሎች ወንድሞች እህቶች የምትሉት ካለ አሰላሙ አለይኩም ወረሕመቱላሂ ወበረካቱ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ትሰማለህ ኡስታዝ? ዛሬ እንግዲህ ያስተማሩን ጥሩ ነገር ነው። በሚዲያ የተለቀቀው ይሄው ነገር ነው። ያው እንደምናውቀው እነሱ ክርስቲያኖች አሁንም ብቻ ሳይሆን አሁን እንደውም ተመቻቸላቸው ብዙ ነገር ለመስራትም ለማውራትም እንደውም እኛንም ጭምር ስራ ለማስፈታት ማለት ነው። እየጻፉ እየመጡ እዚህ የተለያየ ነገር እየተናገሩ ማለት ነው። እንደዛ ለማለት የተመቻቸ ነገር ነው ያገኙት። እና ሁሌም ቢሆን እነሱ የሚያደርጉት ነገር ምንድን ነው? እንደዚሁ በቃ ከሀዲስም ይሁን ከቁርአኑም ይሁን አንዲት ነገር ይወስዱና ለእነሱ የማይመቻቸውን ነገር ማለት ነው ያችን እያባዙ ማውራት ነው የሚወዱ። ከበፊቱንም ቢሆን የእርስዎን ተፍሲርም ከዚህም በፊት ወስደው እንደዛ ሲያደርጉ የነበር ነው። እኛ ዲናችን አልሐምዱሊላህ ረብልዓለሚን ሁሉን ነገር አስተምሮናል። እንኳንስ ይቅርና የሰው ልጅ እንደዚህ ደም ማፍሰስ በከንቱ ይቅርና ያላግባብ ማፍሰስ ይቅርና የእንስሳ ሀቅ እንድንጠብቅ አላህ ስብሃነ ወተዓላ አዞናል ማለት ነው። እንዴት አድርገን መጠበቅ እንዳለብን ኢቭን ስናርድ እንኳ እንዳይሰቃዩ አድርጋችሁ እረዱ ነው ያለን። ሌላው ቀርቶ ስንት ነገር ያስተማርን እስልምና እነሱ እንደዛ እያደረጉ እያባዙ የሚያወሩት ማለት ነው። ኢቭን አንዲት ድመት እንኳ አስርባ በደንብ ባለመገቧ ወይንም ውጭ ወጥታ በደንብ አርጋ ድመቲቱ መብላት ባለመቻሉ አላህ ሱብሃነሁ ወተዓላ ጀሀነም ውስጥ ነው የከተታት። ምክንያቱም እስልምና የሚያስተምረን ጥሩን ነገር ነው። እነዚህ ግን እንዳሉት እስልምናን አይወክሉም። በእርግጥም እስልምናን አይወክሉም። የማንን ነፍስ በከንቱ አጥፉ የሚል የትኛውም ቦታ የለምና እና ስለዚህ እነሱ የሚመቻቸውን ብቻ ይወስዳሉ። አሁን በእስልምና ውስጥ ያው ሀዲሱን እንደተናገሩት ማለት ነው አሰይፍ ዛኒ ያው ያግብታ እንትን ያለች ትቀጠቀጣለች የሚለውን ከበፊቱንም ይወስዱና እንትን ይላሉ። የሆነ ሴት ያስቀምጡና እየደበደቡ እስልምና እንደዛ ነው የሚለው እያሉ እንደዛ ይላሉ። ወነፍሱ ቢልነፍስ የሚለውን ግን አይጠቀሙበትም። ለምን? እነሱን ቢገደልባቸው ይገደል የሚለውን እንትን ስለሚቀበሉ ማለት ነው። አንድ ሰው ከተገደለ የእነሱ ዘመድ ከተገደለ ያ ገዳያቸው እንዲገደል ስለሚፈልጉ በዚህ አይወያዩበትም። እነሱ በሚመቻቸው ነገር ብቻ ነው የሚወያዩት። ሌላው ምንድን ነው? ሶስተኛው ወታሪኩ ለዲን አልሙፋሪቁ ሊልጀማአ የሚለውን ጥሎ ከወጣ ከእስልምና እንዴት ይገደላል? ይሄ ማለት የፈለገውን መያዝ አይችልም ወይ? እንደዚህ በዚህ ነገር ደግሞ ይወያዩበታል ማለት ነው ሩማቸው ላይ። ምክንያቱም እነሱ የሚስማማቸውን ብቻ ነው የሚወስዱት። እኛ ግን አላህ ስብሃነ ወተዓላ እንደነገረን ለኩም ዲኒኩም ወሊየዲን ነው ያለን። የእነሱም ሃይማኖታቸው አላቸው፣ የእኛም ሃይማኖታቸው አለን። ምክንያቱም የፈለጉትን መከተል ይችላሉ፣ እኛም የፈለግነውን መከተል እንችላለን ማለት ነው። ግን እነሱ አሁን ይሄን የመጣውን ሚዲያ ማለት ነው እነዚህ በእውነቱም ቢሆን እስልምናን አይወክሉም። ማንም ሰው የሚገድፋቸው ነገር የለም። ምክንያቱም አንድ ሙስሊም እንኳ ለነሱ ሆኖ ማለት ነው እንዴት ትገላላቸው እያለ ሲል ኤርትራዊው ሙስሊም ነው የሞተው። ለሱም አላዘኑ። ምክንያቱም ይሄን የሚከራከራቸው ሰው እነሱ አይፈልጉትም። ያገኘውን የሚጨፈጭፉ ሰዎች ናቸው። እነዚህ እስልምናን አይወክሉም። የነቢያችን ሰለላሁ ዐለይሂ ወሰለም ሀዲስ እና ቁርአን ተረዳሁ የሚል ሰው ይሄን ነገር አይሰራም። ምክንያቱም እሳቸው አህላቃቸው እንዴት ነበር? ለሰው እዝነታቸው እንዴት ነበር? እንደዛ አድርገው ነቢያችን ሰለላሁ ዐለይሂ ወሰለም ያሳደዱ ሰዎች እንኳ ጣኢፍ ነው ጅብሪል ዐለይሂ ሰላም ወርዶ እነዚህን ሰዎች ለአጋጭ እናንትን ልበላችሁ ወይ ልጨርሳቸው ወይ ሲል አላህ ነቢያችን ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? ኖ እንደዚህ አታድር፣ ከዚህ የሚወጣ ሰው ይኖር ይሆናል። ይሄን ያህል እዝነታቸው ምንድን ነው? ይሄን ሁሉ ግፍ የሰሩባቸውን ሰዎች እንኳ ይጨረሱ አላሉም። እና በሚዲያ የሚያወሩት ሩማቸው እንትን የሚሉት ከዚህም ሀዲስ ይወስዱና ይገባሉ። ሁሌም ይገባሉት አንዲት ሀዲስ ለእነሱ ማትስማማቸው፣ አንዲት የቁርአን ተፍሲር እነሱ ማትስማማቸው ካለች ያችን እያባዙ ማውራት ነው። አሁን ደግሞ የባሰውን ይሄን ነገር ሲመጣ እንደዛ እያሉ ያወራሉ። እና ጥሩ አድርገዋል ኡስታዝ፣ ቢረዱት ይሻላል። እኛ ሙስሊሞችም ደግሞ አላህ ስብሃነ ወተዓላ ቁርአንና ሀዲሱን የምንረዳ ያድርገን። አንድ ሰው መጥቶ ካልተረዳ ነው ማለት ነው አንድ ጎረቤታችንም አንድ ጓደኛችንም እንዴት እንደዚህ ያደርጋሉ ምናምን እያሉ ሲሉን እስልምናን ወክለን መናገር ማንችል ከሆነ እኛም ራሳችን አደጋ ላይ ነን ያለ ነው ማለት ነው። ሰላም አለይኩም ወረህመቱላሂ ወበረካቱሁ። ተርተውታል ሀታ ልደረጀት የስታዝን ንግግር يعني ستات اسكمت طراطر درس والله يعني ياله وست وستاتشن ياله وست ياله النجر تناجري كذا بولا راسي مرة من اللبين እና በምሰማበት ሰዓት ተሳስተው ይሆን እንዴ? ለምን የለኝም ማቀው ነገር ምንም ነገር የለም። ማይክ ጄ ይሄ እንደዛ አይደለም በየነሱ ለማስረዳት ወቀቱም የለኝም። ግን ለምንድን ነው እስላም እስልምና ብቻ የሚለውን ነገር አለም እነሱ አንገት ያስደፉታል? በል እስታዝ አሁን ያስተማሩንም ትምርት እንደ ተሸናፊ ሆኖ አንገቱን ይደፋል። ይሄ ደማ ያስፈልግም። እኔ ዛን ጊዜ አለቀስኩኝ። ግን ያ አላህ አልኩኝ እንደው እንደ ሰው እውቀት ሰጥቶኝ ይሄን ስለ ዲኔ መብቱን የዲኔ የሚጠበቅብኝን መጀመሪያ በላሴ ላይ ተግብሬ ዲናችን የሚያዘውን ደግሞ በጥሩ ስነ ምግባር ለሌሎቹ ለማስተማር አላህ ይወፍቀኝ አልኩኝ። አሁንም አላህ ይወፍቀኝ። እና ይሄ የተገጣጠመ ኤዲቲንግ እነሱ ሲናገሩት እኔ አሁን ኡስታዞች ጋር ጠጋብዬ درس በመወስድበት ሰዓት ምን አለ ይሄ እንደዛ አይነት ነገር ራሳቸው ቢጂ ከሚያደርጉ የራሳቸውን መጽሐፍ ዕቀት ቢመሰረቱበት ቢማማሩበት ቢጠቀሙበት በሰው ሃይማኖት ውስጥ ገብቶ ሌላ ነገር ከመፈትፈት እከሌ እንደዛ አለ እከሌ እንደዛ አለ። አልহামዱሊላህ አላህ አጅራቸውን ያብዛላቸው ኡስታዝና እንኳን በዛ አይደለም በፈለጉም ይነሱ ላኪን يعني انما الاعمال بالنيه አንድ ሰው ንያውን አድርጎ እሚንቀሳቀሰው አላህ ጋር ለመቀራረብ አላህ እንዲወደድለት ነው። አላህ ይወደድላቸው ስራቸው ወይ ለሙስሊሙ ህዝብ ወይ ደሞ ለክርስቲያኑ ወይ ለሌላው ሰው ተብሎ አይደለም። አሰላላህ ረቢ ይወፍቃቸው ኡስታዝና። ስለዚህ እኔ ይሄን درس በጣም ፈልገው ነበር። ቅርብ ጊዜ በአንድ ትልቅ ዌብሳይት ላይ የፌስቡክ ትልቅ አካውንት በጣም ብዙ ሰዎች አሉት ነው እሱ ነው እንደውም ኤዲቲንግ አድርጎ እባካችሁ ይሄ የሚደረገው ነገር ይሄ ተለቀቀው አላህ ደም ይወዳል የሚለው ነገር ትክክል አይደለም። ኤዲቲንግ የተሰራ ነገር ነው። አንድ ሰው የወሬ መጀመሪያውን ካላያዘው ማህለኛ ወሬ ላይ ቢደርስ መጀመሪያውና መጨረሻውን ስለማያውቀው ኮሜንት መስጠት አይችልም። ግን እስከ መጀመሪያው እስከ መጨረሻው በስነ ስርዓት ከተከታተለ የዛን ፍሬ ሐሳቡን ያቃል አስተያየት እነዚህ ሰዎች ያመጡት ኦዲዮን ከግማሽ ቆርጠው ነው። ግን والله العظيم እንደዚህ ባደረጉ ቁጥር አንድ ነገር ውስጤ የሚያስደስተው ነገር አለ። የእስልምናን ስም በማንቋሸሽ በእንደዛ አይነት ድርጊት አሁንም ወንድሞቻችን እንደዛ በበረሃ ላይ ደመከልብ ያደረጋቸው አላህ ስራቸውን ይስጣቸው። አላህ ሁሉንም ነገር ያያል። እስልምናችን ነብያችን ሰለላሁ ዐለይሂ ወሰለም በቁርአንም በዚህ መልኩ አልታዘዝንም። ሁላችንም ዲናችንን እነሱም ያቁናል አብረን سنማር አብረን سنኖር በጉርብትና በሁሉም ነገር አብረን سنኖር ሙስሊም ማን እንደሆነ ለይቶ ያቁናል። ሊክዱት ማይችሉት ግን አንድ ሰው አይነን ጨፍኝ ጆሮን ጨፍኝ ሊካድ ካለ መካድ ይችላል። በል ረሱል ሰለላሁ ዐለይሂ ወሰለም ይሄን ግን ሲናገሩ ረሱል ሰለላሁ ዐለይሂ ወሰለም አማን አሁንም ኡስታዝም ሲናገሩ አንዳንድ እንደዚህ አይነቱ ነገር ለመጫር የሚንቀሳቀሱት እና ያሉት ኡስታዝ ሲናገሩ ረሱል ሰለላሁ ዐለይሂ ወሰለም አሚን የሆነ ንጉስ አለ ወደዛች ሀገር ሂዱ ነው ብለ ያዘዟቸው። እነዛን ክርስቲያን ወንድሞቻችን አሁንም ስለመብታችን የሚከራከሩ አሉ። አይመለከትም በእስልምና ማንኛውም ሰው እህታችን በአንድ ነገር ብትሳተፍ ሌባ ብትሆን ወይ ጥሩ ስነ ምግባር ባይኖራት በአውሮፓም ኖረች በሌላ አገርም ራሷን ነው የምትወክለው። ሸሪዓውን አትወክልም። ራሷን ልትሰደብ ትችላለች። ሰረቀች እሷ ልትቀጣ ትችላለች። በል በአጼዎች ጊዜ 30 ሺህ ሙስሊም በደሴ ላይ ሲታረዱ ማንንም የሚወክሉት ክርስቲያኖች ክርስቲያንነን አይወክሉም። አጼዎቹ ተከባብረን ከዛ በኋላ ኖረናል። እሳቸው አረዱና የክርስቲያን መጻፍ ይላል አይ ለምናቀዋለን ለምን ምን ያህል ተከባብረን እንደኖር ስለምናቀው። ስለዚህ አሁንም ቢሆን እኔ والله العظيم يشهد الله ጣጣ ወደ ስራ በሚሄድበት ሰዓት አዳዲስ ነገሮችን የሚወርዱትን ባየው ቁጥር እነዚህ በታረዱ ልጆች አንድ ቀን አይኔ እንባ ሳይቆጥር ስራ ቦታ ይደርሶ ያቀ ይሄ ሁሉ ምንድነው? ወንድማዊነት ቢሰማኝ አይደለ እንዴ? ሰባዊነት ቢሰማኝ አይደለ እንዴ? አላህ ምን ያህል በሰው ልጅ ላይ ራህማ ማድረግ እንዳለብን ስለአዘዘን አይደለ እንዴ? እነዛ ደም ጠምጣው ደም ጠምጣቸው በየቦታ የሚንከለከሉትን ሰዎች እኛ ዲናችን በስማችን ይነግዱ እንደፈለጉ። ግን አንድ ነገር ለወንድሞቼ ማወቅ ያለብን ነገር አለ። ረሱል ሰለላሁ ዐለይሂ ወሰለም ከአራት አቅጣጫ ወጥተው ይጠብቋቸው ነበር ብለው ነው ያስተማሩን። ስለ ረሱል ሰለላሁ ዐለይሂ ወሰለም አሚን ነው የታመነ ነው ጥሩ ሰው ነው ሲሉ ቆይተው ነብይ ከሆነ በኋላ ውሸታም ነው ጠንቋይ ነው ምንድነው እያሉ በአራቱም አቅጣጫ ይሄዱ። ገበያተኛው ወደ መካ የሚገባው ስለሱ መጥፎነት ነበር የሚናገሩ። ስለ እስልምና መጥፎ የሚነገራል ኢንሻአላህ ረብና ሳይንሰሩ ሐቁ ይወጣል። አሁንም እንደፈለጉ ይውጣዎች ክርስቲያኖችም ይሁኑ ይሁዶችም ስለሆኑ ማንኛውም ስለ መጥፎ ነገር ሲናገሩ በል እኛን እያስተዋወቁ ነው። እኛ ግን ስነ ስርዓት ማድረግ አለብን። አንደኛ ነገር በጥሩ አነጋገር እነሱ ጋር መመለስ አለብን። ሁለተኛ ነገር መናገር ካልቻል ምላሳችን መሰብሰብ አለብን። እነሱ ተናገሩና መጥፎ ነገር ስንናገር አላህንና ረሱልን እንዳናሰድብ በመጥፎ ንግግር እንዳናሰድብ። የነሱም ጌታቸው አንድ ነው እኛም ጌታችን አንድ ነው። በአንድ መሬት ላይ አላህ ባስቀመጠን መሬት ላይ እንኖራለን መብታለን። እነሱም ሐቅ አላቸው እኛም ሐቅ አለን። መጀመሪያ ራሳችን እንዲናችንን አላህ ይወፍቀን በስነ ስርዓት ከያዝነው በጥሩ ስነ ምግባር እነሱ ጋር ልንስማማ እንችላለን። እነሱ ጋር ግን ክርክር ለስንት አመት ሙሉ ሰው ተከራከረ በል ረሱላችን ሰለላሁ ዐለይሂ ወሰለም በጥሩ ስነ ምግባራቸው ነበረ ኡማውን ሲገዙ የነበረው። አሁንም ያለን ልጆች በጥሩ ስነ ምግባር በጥሩ ንግግር በእነሱ ጋር ክርክር አይደለም ጥሩ ስነ ምግባር እንነጋገራለን አልሆነም ፊታችንን አዙረን እንሄዳለን። ግን ከዚህ ያለፈ ነገር ደግሞ እዛ እንደዚህ ተፈጠረና በሙስሊም ስም ተናገሩና በሙስሊም ስር ተደረገና አንገት ደፍተን እንሄዳለን ለአገን ደፍተን አንሄድም። ወንድሞቻችን ግን የታረዱት ግን ኡስታዛችን ሲያስተምሩን ነበር። እናትም ቢሆን ወንድምም ቢሆን ዘመድም ቢሆን ዘርም ቢሆን حق ወዳለው ወገን ሱረቱል ሁጁራት ላይ ሲናገሩ ነበር። እነዚህ ወንድሞቻችንን ያረዱን ሰዎች ለእንደዛ አይነት ድርጊት ከመጡ እኛ ከክርስቲያን ወገኖቻችን ጋር ከጎናቸው ቆመን ለሀገራችን ለወንድሞቻችን እንጋደላለን። ለምን? አንደኛ ነገር ዲናችንን ያሰደቡ ነው የመጡት። ሁለተኛ ነገር ሐቅን ይዘው አልመጡ። ስለዚህ አላሁ ዓለም ሁላችንም እንግዲህ ልብ የምንለው ነገር በጥሩ ስነ ምግባር እያንዳንዱ ነገር ቢናገሩትም አላህ ሐቁን ይዞ ይወጣል ሐቁን ያመጣል። በኮመንትም በአንዳንድ ነገርም እጃችንን ምላሳችንን እንጠንቀቅ። ያው ከዚህ በላይ መቼም ብዙ ማለት እንትና አያስፈልግም። ኡስታዝ አላህ ጀዛሁን ይክፈሉ። እንግዲህ እኛም ደግሞ በሰማነውም በተግባራዊ የምንጠቀም አላህ ያድርገን። ወራህመቱላሂ ወበረካቱሁ ሁሉንም እዚህ ላይ ያው የራሴን ማስተያየት መስጠት ስላለብኝ ኢንሻአላህ ድምጼ ትንሽ ጎረት ብሏል አኩበልም የራሴን ማስተያየት መስጠት ስላለብኝ ነው። ኡስታዝ እንዳሉት ሱብሃንአላህ በትንሾቹ አፍ ነው ለብዙሃኑ ትንሾቹ አፎች ናቸው የሚሆኑት። ትንሹ አፍ ደግሞ የጫረው ደግሞ ወደ ትልቁ ይሄዳል ማለት ነው። እና ትልቁ ነገር ሱብሃንአላህ እኛ እንግዲህ ከክርስቲያኖች ጋራ ተጋብተናል ተዋልደናል አንሰነጥቃቸውም። ትልቁ ነገር ግማሽ ቤተሰብ ክርስቲያን ነው ግማሽ ቤተሰብ ሙስሊም ነው አልሐምዱሊላህ ረብል ዓለሚን እነሱም አክብረው እኛም ተከባብረን ነው የምንኖረው። ግን አላሁ ዓለሙን በእስላም ስም ደግሞ ማን ምን እንደሚሰራ አላህ ነው የሚያውቀው። የሚያሳዝነው ግን እኔ ካለኝ ኤክስፒሪየንስ በጣም የሚያሳዝነው ግን የሀገራችን ክርስቲያኖች ናቸው እነዚህም ጥቂቶቹ ኡስታዝ እንዳሉት ጥቂቶቹ እነዚህ ቁጭ ብለን ስንነጋገር እዚህ ሀገር ያሉ ሰዎችና ከኛ ሀገር ሰዎች ቁጭ ብዬ ስንነጋገር የኛ ሀገር ያሉ ሰዎች ቢያንቁኝ ደስታቸው ናቸው። this how it is ምክንያቱም ምን ያህል ጥላቻና ምን ያህል ሄትረት እንዳላቸው ስለኛ ማለት ነው ስለ እስልምና ማለት ነው። እስልምና እኛ ያመጣነው ነገር አይደለም። ክርስቲያኛ አላህ ሱብሃነ ወተዓላ ስንፈለቅ አላህ ሱብሃነ ወተዓላ ሁላችንም ንጹህ አድርጎ እስላም አድርጎ የፈጠረን ጌታ ነው። እስልምና ከአላህ ሱብሃነ ወተዓላ የመጣ ነው። የሚዋጉት ከአላህ ጋር ነው ወይስ ከአንድኔ ጋር ነው የሚዋጉት? ሱብሃንአላህ አላህ የሰጠንን ኒዕማ ይዘን ተጉዘን ለሁለት ቀን ለአርባ ቀን ለምንኖረው ይሻላል። እዚህ ሀገር ያሉት ማሻአላህ ተባረከላህ ስለዲን የትም ቦታ ገብቼ አላህ ኡስታዝ ሀያታቸውን ያቆይ አላህ ጀዛቸውን ይክፈል። እኔ ብዙ አልላቸው በኋላ ብንላቸውና ብናደርግላቸው ዛሬ አፌን ከፍቼ እንደፈለኩ ደረቴን ነፍቼ እንደፈለኩ የማስረዳበት ቃላት ነው ያተረፉት። አላህ ይጠብቅልን። ግን ከዚህ ሀገር ካሉት ከማንም ይሁን ኢቨን ጆዎች አሉ ጎረቤቴ፣ ከጆዎች ጋር ራሱ አፌን ከፍቼ ስናገር ወላሂ ዊ ካም አፕ ዊዝ ዋን አይዲያ። አብረን ነው የምንበላው፣ አብረን ነው የምንጠጣው። ወደ ሌላ ቦታ እንኳን ሲሄዱ እንኳን አማና የሚሰጡት እንግዲህ ቢልዲንጋቸውን አማና ሰጥተው ነው የሚሄዱት። ከኒ ጀስት ግላንስ ከኒ ጀስት ማየት ትችያለሽ እባክሽን ችግር ካለ ብለው የሀገራቸውን ቴሌፎን ሰጥተው ነው የሚሄዱት። ከኒ ኢማጂን። ግን የእኛ ሀገር ክርስቲያኖች ግን ትንሾቹ ማለት ነው እንዳሉ ኡስታዝ እንዳሉ ጥቂቶቹ ገና ስትናገር ወላሂ በግራ ሌፍት ቱ ራይት ነው የሚሉት። ነገር ግን የእነሱን እንኳን አስረዱን ስትላቸው የራሳቸው እንኳን ዳማች እውቀት የላቸው። ስብሓንላህ አውቀው እንኳን ቢያስረዱ እንኳን ደስ ይላል። ግን ዴይ ዶንት አምጥታችሁ ኦኬ እኔ ከክርስቲያን ሀፍ ነኝ እስላም ሀፍ ነኝ እና ይሄ ነው መጽሐፍ ቅዱሳችሁ የሚለው ስትላቸው የት ይሉሃል። ኦኬ የት ከሆነ ኦኬ ፈልጉት፣ እዚህ ቦታ ነው፣ እዚህ ላይ የለም። እናንተ ከየት ነው ያመጣችሁ ብላ ስታፋጥጧቸው አይ ፖፓችን አለ ነው የሚሉት። ሰው ባለው ምናቸው ባላቸው ነው የሚሄዱት ማለት ነው። እና ምንድን ነው ይሄ ጥቂቶቹ ናቸው። ግን ደስ የሚለው ነገር ግን አልሐምዱሊላህ ዋሪዝ እስላም እያሉ እኮ ነው አሁን። ዋሪዝ እስላም ኦኬ ጉግል እስላም ቀጥታ ነው የምናግራቸው። አንደሉስ ሱብሃንአላህ 660 ዓመት ከዛ በላይ ሲገዛ እስልምና ክርስቲያንን ቀጥ አድርጎ ማሻአላህ ተባረከላ ክርስቲያኖችን በክርስትነታቸው እስላሞችን በእስልምነታቸው ስንት መቶ ዓመት ገዝቷል። ያን ያህል ዓመት ሲገዛ ሱብሃንአላህ ሁሉም ማሻአላህ ፒስፉል ነው የነበረው። ነገር ግን ዛሬ ይኸውና ዛሬ ያው ጥቂቶቹ መጡና በእስልምናን ስም መበጣጠስ። እኔ ግን እንደሚመስለኝ ከሆነ ሱብሃንአላህ አይ ቲንክ ሰው አገሬ አገሬ ማለት ሲጀምር፣ ሰው ተጎዳ፣ ሰው ተበላ፣ ሰው አንድ እንሁን ማለት ሲጀምር ይሄ ዳያሎግ ለማስቀየር የተደረገ ነገር ነው የሚመስለኝ። አላሁ አለሙን። ግን ያም ሆነ ትንሾቹ ክርስቲያኖች ወላሂ ትንሽ ብናስብበት ጥሩ ነው። ክርስትና መጥቶ ቅድም ወንድሜ እንዳለው በእርግጥም ሌላው መጥቶ ከአይረዳውም፣ መጀመሪያ ጎረቤቱ፣ መጀመሪያ ሙስሊም እህቱ፣ መጀመሪያ አበሻው ጎኑ ነው የሚረዳው። ክርስቲያኑን ቢጎዳ እስላሙን ቢጎዳ ከዛ በኋላ ድረሱልኝ ይድረሱልኝ የሚባለው በኋላ ነው ማለት ነው። ለዛም ድርሻ ካለ ለዛም ጥቅም ካለ ነው እንጂ እዳ ዘማረብ። ስለዚህ ማን ነው የሚደርሰው? ሙስሊም ወንድምህ፣ ክርስቲያን ወንድምህ። በልተናል እኛ እንዳልኩት አንሰነጥቃቸውም። አልሐምዱሊላህ ረብል ዓለሚን። እዚህ ትላንትና የተወለዱ ልጆች ስልት ስትነግራቸው እንኳን ሰዋት ይሉሃል። አባት የሰራ ክፉ ማለት እኛ ሰራም ማለት አይደለም። እኔ ሰራህ ማለት ቤተሰቦች የሚወቀሱበት አይደለም። ይህን አይነት ዋይዝ የሆነ መልስ ይሰጣሉ ትላንት የተወለዱ ልጆች። ግን እኛ አብረን መጥተን ጠጥተን በልተን ምን ብለን ግን ዛሬ ተመልሰን እርስ በራሳችን ምቀኛ፣ እርስ በራሳችን ጠላ፣ አልፎም ተልፎ ደግሞ ማይክ እየያዙ ምን ይሄ የማይመስል ነገር ምንም የማይሆን ነገር። አንደኛ ደግሞ አላህ ያመጣውን ቁርአን እኛ የመበጠስና የመበጣጠስና የማስተካከልና የመግጠም መብት የለንም። አላህ ያለው ቃል ደግሞ እኛ ደግሞ የመደበቅም ሆነ የመቅበር መብት የለንም። አላህ የተናገረው ነገር ነው፣ ነብዩ የተናገሩት ነገር ነው። ምንም የሚያስፈራን ነገር የለም። ምንም የጨመርነውም ደግሞ ያለውም ነገር የለም ማለት ነው። ቁርአንን ከመሀል አትውሰዱ አሉ። በቀደም ዕለት ራሱ ኡስታዝ ሲያስተምሩ ስለ ሱለይማን አምጥተው ምንድን ነው ያሉት? ሀዛ ሚን ፈድሊ ረቢ ሊየብሉወኒ አሽኩርኩም አም አክፍርኒ ወመን ሸከረ ፈኢነማ የሽኩሩ ነፍሲ ወመን ከፈረ ፈኢነ ረቢ ገኒዩን ከሪም አሉ። ሱለይማን ሙሉን ነው ያሉት። ሱብሓነላህ ይህንን ነገር አላህ የጉንዳንን ድምፅ ሰምቶ ደስ ብሏቸው ስቀው ይህንን ኒዕማ ሁሉ ሰጥቷቸው አላህ ስብሓነ ወተዓላ ንፋሱን፣ ጅኑን፣ ሰውን ሁሉም በቁጥጥራቸው ስር አድርጎላቸው ምንድን ነው ያሉት? አላህ ይህንን ሁሉ ኒዕማ ሰጠኝ፣ ይህን ከሰጠኝ በኋላ ለጥ ብዬ እገዛለሁ ወይንስ እከፍራለሁ ነው ያሉት። ለምን ግማሹን ትወስዱታላችሁ? ለምን እኔ በሙሉ ስሜ ነው የምጠራው። ከመሀል ገብታችሁ ግን ሁለት ቃላት አምጥታችሁ ግን ብትጠሩን ወይ አልላችሁም፣ አላቃችሁም። ዘሴንቲንግ ማለት ነው። አላህ ስብሓነ ወተዓላ ያመጣውን ነገር አትበጣጥሱት። ይሄ ከጌታችሁ ከሀሊቃችሁ ከፈጣሪያችሁ ከትልቁ አላህ ስብሓነ ወተዓላ የተላከ መልእክት ነው። ተቀበሉ አልቀበልም ካላችሁ ተዉት እንጂ አትበጣጥሱት። ይሄ ለትንንሾቹ ነው መልእክት፣ ለትንሾቹ ላይክ እንዳልኩት ትንሾች። አልሐምዱሊላህ እኛ እንኖራለን ማሻአላህ። ካፍር እህቶቼ አሉ ማሻአላህ ተባረከላ። ጎረቤቶቼ ከኔ የበለጠ የሚያዝኑልኝ ከኔ የበለጠ ግራና ቀኝን ቤቴ እንኳን አንድ ነገር እንኳን ከሆነ አንኳኩቶ መጥቶ የሚነግሩኝ ወንድምና እህቶች አሉ። በደንብ ከኔ ከወላጆቼና ከቤተሰቦቼ የበለጠ የሚጠብቁኝ አሉ። እነሱም ማለቴን አይደለም ጥቂቶቹ ናቸው። እኔ ሁሉንም ተናግራችሁታል። ግን ስብሓንላህ ትንሽ ነገሩ አንገብጋቢ ስለሆነ ነው። አፉ በሉኝ እንሻላ መናገር አበዛሁኝ። እንግዲህ ኸይር ከተናገርኩ ከአላህ ስብሓነ ወተዓላ ነው፣ ሸር ከተናገር ከራሴ ነው። ፕሊስ ወንድሞቼና እህቶቼ ትንሽ ጠንቀቅ እንበል፣ የምንናገረውን ነገር እንወቅ። በተለይ ትንሾቹ ክርስቲያኖች እህቶቼ ወንድሞቼ እንጠንቀቅ፣ ትንሽ ምላሳችንን አጠፍ እናድርገው። እስቲ ትህትናን እንልመድ፣ እስቲ እንዴት ነው እንበል። እኛን እንኳን ሱብሓነላህ፣ ሰው እኮ ለማክፈር ከፈለገ እኮ በጥሩ ንግግራችሁ እንኳን ልትስቡ ትችላላችሁ። አላሁመ ነጅና። ግን መጀመሪያ አርጭኖ ያሳይታችሁ አይደለም ኑ ማለት ያለባችሁ፣ ማር አሳይታችሁ ኑ ነው ማለት ያለባችሁ ማለት ነው። እና ማንኛውም ነገር በዛ መልኩ ነው ኑሮ ላይፍ ዱንያ እንደዛ ነው የሚሆነው፣ አኸራም ራሱ እንደዛ ነው የሚሆነው። ስትራቴጂ ነው። እና እንሻ አላሁ ተዓላ እንግዲህ የምንማር ሰምተን የምንጠቀም አላህ ያድርገን። አፉ በሉኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ነቢያችን ከመጡ ጀምሮ እስከ ዛሬ በል እስከ የውም አልቅያማ ይህን አይነት ሊከሰት ነው። ብዙ ማሰብም የለብንም። እስልምናን ማቋሸሽ፣ እስልምናን ለማፍረስ ለመውደቅ የሚደረገው አሁን አይደለም የተጀመረው፣ ከድሮም ነው፣ አሁንም አለ፣ ለወደፊትም ሊኖር ነው። እዚህ ሲከሰት ማስተማር ጥሩ ነው። ስህተቱን በግልጽ ነግረህ ስህተት መሆኑን መንገር ተገቢ ነው። አለበዚያ እኔ አንድ በአንድ ነው የምመስለው የእስልምና ጉዳይ። እስልምና እንዲጠፋ የሚፈልግ ሰው መጀመሪያ ፀሐይን ማጥፋት አለበት። ፀሐይ ከጠፋች በኋላ ከነጭራሱ ፀሐይ የለችም ከተባለ እዛ ጊዜ ነው እስልምና የለም የሚባለው። ስለዚህ እንዲያውም እውነቴ ነው። ሱብሓነላህ አላህ ሱብሓነ ወተዓላ ቃል ገብተዋል። ኢና ናሕኑ ነዘልነ ዚክረ ወኢና ለሁ ለሓፊዙን ስላለ እስልምናን የሚጠብቀው ቁርአን የሚጠብቀው አላህ ነው፣ እኛ አይደለንም። በእኛ እጅ ቢሆንማ ድሮ ጠፍቶ ነበር ቁርአን። ላኪን አላህ ቃል ገብተዋልና ብዙ አናስብ። ስለዚህ ወንድሞች እንዳሉት እኛ ምን ሰራንና የሚያኮራ ነገር ለእስልምና ከሰራን ራሱ ያ እስላም የሆነ ወገን እኮ ሁሉ በቅናትና እንደ አርአያ ሊመለስ ነው ኢንሻአላህ። እንግዲህ ይህን ካልኩ ይበቃኛል። ነገ በተፍሲር እስከምንገናኝ ደህና ደሩ። ወላሁ አዕለም ወሰለላሁ ዐላ ነቢይና መሐመድ ወአጅማዒን።